أعوذ بالله من الشيطان الرجيم. ويستفتونك في النساء قل الله يفتيكم فيهن وما يتلى عليكم في الكتاب في يتامى النساء ويستفتونك في النساء قل الله يفتيكم فيهن وما يتلى عليكم في الكتاب في يتامى النساء اللاتي لا تؤتونهن ما كتب لهن وترغبون أن تنكحوهن والمستضعفين من الولدان وأن تقوموا لليتامى بالقسط وما تفعلوا من خير فإن الله كان به عليما. وإن امرأة خافت من بعلها نشوزا أو إعراضا فلا جناح عليهما أن يصلحا بينهما صلحا والصلح خير وأحضرت الأنفس الشح إن الله كان بما تعملون خبيرا. ولا تستطيعوا أن تعدلوا بين النساء ولو حرصتم فلا تميلوا كل الميل فتذروها كالمعلقة وإن تصلحوا وتتقوا فإن الله كان غفورا رحيما. وإن يتفرقا يغني الله كلا من سعته وكان الله واسعا حكيما. ولله ما في السماوات وما في الأرض ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله وإن تكفروا فإن لله ما في السماوات وما في الأرض وكان الله غنيا حميدا. صدق الله العظيم. ما يكفري. صدق الله العظيم وبلغ رسوله الكريم ونحن على ذلك من الشاهدين والشاكرين والحمد لله رب العالمين. نعم متو هاسبات اسكي سلاسة عند متو سلاسة عند والنموش يا الله انت لك النت يا الله ان عظما سن تفسيرنا آياتو تشو سن سمانا سن مار قويتن اهون ودسيتو اسكبان الله سبحانه وتعالى يسيتو قداي بسم الله بلن نقبلن يسيتوش قداي يتدار قداي الله سبحانه وتعالى براسو زا جمّر مالتنا. ويستفتونك في النساء قل الله يفتيكم فيهن كتاب في يتامى النساء اللاتي لا تؤتونهن ما كتب لهن وترغبون أن تنكحوهن والمستضعفين من الولدان إلى آخر الآيات. الزهلاي عند نجر أتذكر بالناي يا اللهن أسلوب يا اللهن يا قرآن فأنتنو أورا رد بتعام يقر ما تشوار مجمرة درجة أهوني من نسمة فتوى كشيخ عبد العزيز ما دلم كشيخ محمد صالح ما دلم بل كأبو بكر صديق ما دلم بل كالزابر اللي تكن بياتشن ما دلم. يستفتونك قل الله يفتيكم فتوى يتأيكوها يا محمد الله فتوى يسأت أتشوال فتواك الله تقبلو بلا أتشوال. أوكي نقول يا هوني من سبب فتوى يا علماء يعني صلة هذه الآيات بما قبلها الله سبحانه وتعالى سأل راسوت لك أن تسناقر قويه ولله ما في السماوات ولله ما في السماوات بلو يسون تلك أنتنا يسون بتأم تنمهن سنناقر قويته ودسيتوش قداس قبان. قال العلماء اعلم أن عادة الله سبحانه وتعالى يا الله يا قرآن أوراد زدي عليه في ترتيب هذا الكتاب وقع على أحسن الوجوه بتأم كونجوار قوني يورده الله سبحانه وتعالى عليه وهو أن يذكر شيئا من الأحكام ثم يذكر عقيبه آيات كثيرة في الوعد والوعيد والترغيب والترهيب. نا الله سبحانه وتعالى عند شرع عند هج لهزبو لمستت سيفلق كذاب فيت ويم كذابها لا ياسفر الرر عليه الله سبحانه وتعالى ياسفرنا ويم ياسغوغوا نجر يا وردان اهون يسون تلقنتنا يسون بطش يسون بتام ياسفرات يا اللهن عظما سيناجر كويتو اهون ود سيتوچ ود شرع اسغبان نا يهن عالم من يلال ثم يذكر عقيبه ايات كثيره في الوعد والوعيد والترغيب والترهيب ويخلط بها ايات داله على كبرياء الله سبحانه وتعالى وجلال قدرته ثم يعود مره اخرى الى بيان الاحكام وهذا احسن انواع الترتيب واقربها الى التاثير في القلوب لباتشن ندقبلو كتفلقه الله ماننته يجلصال مجمريا تلك مهونن يتساساته يقطع مهونن طروس يسرى دمو جناس غبته بتام انجوي ميارق هوت يمسطو مهونن ይህን ነገር ከተናገረ በኋላ አላህ ትእዛዙ ያስወረደው ከአላህ የወረደው ከአላህ ከሆነ ይህ አላህ ደግሞ ባህሪያቱ እንደዚህ ከሆነ ትእዛዙ የሚቀበል ሰው ይፈራል ተግባባን ወንድሞች ለምሳሌ ጀነራል እገሌ እንደዚህ እንደዚህ ብሎ አዘዋል ስልና والله አስተማሪ እገሌ እንደዚህ እንደዚህ ብሎ አዘዋል ስል የተለያየ ነው ወይም የውጭ ጉዳይ ሚኒስተር ለምሳሌ ንበል የመከላከያው ሚኒስተር ጀነራል እገሌ ይሄን ትእዛዝ ሰጥቷልና ፈጽሙት ሲባልና ያ ባለ ሱቁ እንትኑ እንደዚህ አዘዋል ስለ ሁለቱም እንዴት ይሆናል አይሆንም ያ የሚያስፈራ ነገር ነው የባለ ጠማጥማ ጠማጥሙ ይዘው ቀመጥ ነው የምትለው አሁን ደግሞ አላህ ትእዛዝ ህግና ትእዛዝ ሲያወርድ ከዛ በፊት ወይም ከዛ በኋላ የሱን ጡንቻ የሱን ክንድ የሱን ትልቅነት ማለት ነው የሱን አዘማ ይገልጻል ወይም ደግሞ የሱን ረህራህና የሱን ረህማ ይገልጻል ይሄን ነገር በልብ ውስጥ ሲገባ እሺ ብለህ የሱን ትእዛዝ ተቀበላለህ ተግባባን ወንድሞች ካልገባችሁ በኋላ አኺፊላህ ወይም መሐመድ በድር ወይም አቡ አኒስ ይገልጻላችሁ ኢንሻአላህ طيب ይሄን ከሆነ ين كوله لان التكاليف بالاعمال عليه الشاقه لا يقع في موقع القلوب والقبول الا اذا كان مقرونا بالوعد والوعيد عند تلك حق سيورد بلبي وسط جبته بتكبار لموال يمتمكرو كذا ايايزو قطاته ويمنداو كتجلص نواله بسون بقي ادلم عليه بقي ادلم ይሄን ይሄን ያደረገ በዚህ ይቀጣል ወይም ደግሞ ይሄን ይሄን ያደረገ ይሄን አይነት ስጦታ ይሰጣዋል ይሄን በቂ አይደለም መቼ ነው በቂ የሚሆነው الوعد والوعيد لا يؤثر في القلب الا عند القطع بغايه كمال من صدر عنه الوعد والوعيد يا تعزازنا اسفريو ነገር ከማን ነው የመጣው መጀመሪያ ወቅ ከሼክ ابراهيم መጣና ከትልቁ ፈላጭ ቆራጭ የሆነ ወታደር መጣ የተለያየ ነው እኔ አን ነገር ከበደለ አንድ ሰው በቃ ተቆጥቼ ዝም ይላልሁ ባለ ምትርየሱና ባለ ቦምቡና ባለ ጀነራሉ መጥቶ ግን አንገት ቆርጦ ነው የሚሄደው እና የሚያስፈራው ነገር ወይ የሚያስደስት ነገር አመጣጡ ከማን ነው የመጣው طيب ከአላህ ከመጣስ ይሄ ማለት ነው የፈለገው ዓለሙ الوعد والوعيد لا يؤثر في القلب الا عند القطع بغاية كمال من صدر عنه الوعد والوعيد فظهر أن هذا الترتيب أحسن الترتيب اللائق بالدعوة إلى الحق هذا ما قاله هذا العالم المفسر قرآن يزيه أن التبع له يزيه أن تبهريات له قرآن سياسة كده بكامتا بتقام يزيهن جزاء نقرها التروم وتقوم نقرها المالت نوم أضرب لكم مثلا واندموش عند ترو انتن لسات هاي ليل لو نغر هاي ليل لو نغر ود ود ود فيت ايرامدم يي نغر ماوق አለባችሁ بملمامت بملمن بቻ ጥሩ ነው ملمامت ملمن ጥሩ ጠባይ ነው እሱ ብቻ ግን ዲ ወደ ፊት አይራምድም አሁን ያልኳችሁ ነው ምሳሌ ልስጣችሁ ሳውዲያ የሳውዲ አረቢያ አገር ከስንት አመታት በፊት ታቀላችሁ ሰዑዲ አረቢያ ምን እንደነበረች የሽርክ ቦታ ነው የነበረችው በየመንደሩ በየከተማው ጣዖት ነበር የሚገዙት تعرفون زيد بن الخطاب زيد بن الخطاب عمر بن الخطاب وندمنه عند ضريح نبره وزي لسنت ما توأمت يتجذبت لك عند شيخ حسين طلال الدين عند شيخ عبد السلام عند شيخ السوق يتبالي عند عند طاوت يا مركوت يا نبره يسوق ابر نبر بل بزو زحفوش نبروا عيينا ميبالو اجر اللي زي انتو كدمام وقت قطيف مبال اللي جبيلة مبال اللي بل برياض راسو برياض يتش رياض اهون عند كتما هون اتشو بسدست ولاية بسدست استيت نبارك بسدست مسافنت يا مسافنت تككلن يوك المسافنت نو بسدست مسافنت قزا نبار رياض كونو كتما وراسو منفوحة مبال اللي نسيم مبال اللي ام الحمام مبال اللي النزي راسات شو امس ይፋጁ ነበር ደሞ በሙሉ የሽርክ መንገድ ነበራቸው طيب ማን መጣ አሁን ምን ሰደብበት ትልቁ ኢማም መጣ ወንድሞች ያኒ ወሃቢያ ስትሉ አውቃቹ በትሉት በጣም ቆንጆ ነው ወሃቢያ ስድብ አይደለም በጣም ኢኔም ማኮራኝ ነገር እሱ ነው ወሃቢያ ሲሉኝ የሚሰማኝ ደስታ ግድብ የለው جن ترجم سلاوة كنو إن الشيخ محمد بن عبد الوهاب يمي بارو تلقو إمام تلقو عالم بق قالوا إنه ودا سعود عربيا أهون كتماو من درو قد أرو بمولو بشركة تلقو قنبر أهون شيخو متى أقرب ياي شرك بشركنو كفر بكفرنو سبحان الله من يدرك دعوة بيادرق سدبوت أبرروت ودى مكة هيدي كمكة ودى سوريا هيدي كسوريا ودى عراق هيدي اندقنا ودى فلسطين هيدي كوبلولو ودى أقروت ملسي اندقنا دعوة بيادرق كالزام ودى الزام يبرروتان لقدلو تنفلقو من سلالي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير سلالي مريتوا تبب بالتشو ونت سفي مريتوا عند انكو هونش عند انكو بك عند انتن هونب شبت انديت ارقو اهون حقو يا الله ان حق بأجو شبت اوال انديت ارقو الرامد الحمد لله الله كان اجي يمي هونو محمد بن سعود يمي بالو عند ملك نبرنا كالسوغات اقاب انت بحيل بسيف اني بدعوة اقارون ناقلقلو اقارون كازي ازكت ناوطاو اقارون كشرك ناكو كفر ناوطاو تبلو الحمد لله لتم تسمامونا ملك سعود يعني محمد بن سعود زاق زي نبرو نقوسنو بحايلنا بوتادر السودمو بدعوانا بعلم قون لقون ايهدو طهروا البلد تطهيرا اهون سعودو عربيا لنقراشو لسعودو عربيا نقر والله والله إني سعودو عربيان سعودو عربيان حزب لباسلات سايحون ونت للناقر عند سعودي زينا يدرقال نعم زينا يدرقال عند سعودي لسرك اتشلال او يسرقال عند سعودي سوي قدلال نعم سوي قدلال عند سعودي يعني مثلا يعني يسوي قنزبي بلال نعم عند سعودي يشاركال لا لا الف لا نملو سعودي زينا ليارق اتشلال ليواش يتشلال مطفو نغر ليادرق يتشلال سولي قد ليتشلال شرك جن اي متى مكنياتهم كسر مسرته تنقلو هيدوال الارض طهرت كذاك طلع العلماء وشمتو ما شاء الله ما شاء الله توحيد كسر مسرته يالو بسعودي عربيا تككلنياو توحيد نو من دنو دعوة بتشا اي بك امر راسو هاي اللي بتشام اي سرام ولدتم قن قن سيهد سرى فريون اقن يمارك نو الله سبحانه وتعالى مو اندزي هاد رقو يهن هقنو يهن تنو بل تكباين نثي اقن يال تكباين نثم لا اقن شلال قن قلبتنا هايلنا ماننتنا بطشو كبرياء عظمتو سيقلت أنت أزاجو ما نو الله قال أستل هلا يهنو لما قلت إفلك وثنو بل سلزي يقول سبحانه وتعالى يراسون تلك أنت قلت أوهلا ويستفتونك في النساء قل الله يفتيكم فيهن يهن آية يوردوا من مسلاتشو صحابة وچو قرا قباتشو مكنياتهم بجاهلية قزيالو كانوا في جاهليتهم يعاملون النساء معاملة سيئة بسيتوش يتشاوتو نبر إن الزاس حباوش إن قريشوش بمولو كاسلمنا بفيت بسيتوش يتشاوتو نبر ويظلمونهن إذا المواتشو ظلما شديدا ثم وجدوا أن الإسلام الذي يدينون به قد أكرم المرأة وأنصفها كذاب الإسلام الناس ماتوا إسلام لك لسيت ست أو كبرنا مبت قراغ باتشو إنيا سيت وقايا النبرات بنيا كم يادر قوتنا قرمنالو كان لا يرث إلا الرجل عند سو كوموتي السنية ميورس يوان دلج بيتشانو يوان دلج دمو زنبلو يوان دلج عدلم الذي قد بلغ لا يرث الطفل بل باندانك أبي لا من النبر يأك ما أدام بدرسم بتأرنت هدو مكرو تمكرو كما تأبت أرنت نونجي بفرس أرغو بوجيانا بتأرنت قبطو يمتا السونا ونجدي انجي ليلا لورسايا تشلم اسكزي درس أتأبب بوتنقرو سيتا تورسم ولا تريث المرأة ولا البنت سيتم لجم سيتم لجم أيو أيو أيو ورسوم هذا في الجاهلية وكانوا يتعجبون في ميراث الطفل سلمنا كما تعبوا هلا انتي تساني ورسال لو انتي تساني ورسال ويتعج ميراث المرأة سيتس انتي تورسال لجلالو فبدأوا يسألون النبي صلى الله عليه وسلم يا رسول الله لسنت شيء عمت اني يقينو سيتا تورسم هتسانا يورسم سيت اللي جهتسان كونت شما اتورسم انتي تهون سيت هتسان منامني ورسال لي تأيكوا أشولا نبياتشن من علي الله يستفتونك يتأيكونا أو قل الله يفتيكم الله إن الله تأيكونا فتوى كالله تغني الله بلا تشو وما يتلى عليكم في الكتاب ولتنيا دمو كهم بفيت يوردوا آيات اللو لو دفيتم نبياتشس كم يموت درس يموردوا آيات اللو النسون يكراتشو يا الله فتوى قد ما تكتلوا قد ما تكتلوا يزو يمتال وما يتلى عليكم يعني فتوى كفلقاتشو بيك أنو آيات يمي ورد يا الله فتوى تكأبلوا عليه ذلك المتلو في الكتاب الذي بين بعض الأحكام التي تتعلق بالنساء تمام؟ لمثالي وإن خفتم ألا تقسطوا في اليتامى فانكحوا ما طاب لكم من النساء يهجنوا فتوانوا يا الله فتوانوا نعم وأيضا ما سيتلى عليكم بزونا قرأ لي لو دفيتوا أن تشجر سيقات ماتشو الله فتوى يسيطاتشو لنا قرآن تكتلوا فتواك الله توسد الله عليه ثم قال سبحانه وتعالى وترغبون أن تنكحوهن يعني أيوم نلال سيتوتشو أن لمسالي أن راسو ستنا عائشة ستقلت أوي ستفسروا منالو هو الرجل تكون عنده اليتيمة عند سو بجاهلية كونو عند سو أباتوا يوم تبات عند ثلج ودي عند زمد اكفت ازا تكرالش مايتنو أباتوا متوال يا قوتوا لجالي تمام يا كسوا لجالي ويمين اندزي زمد كسوا تقابلا يتيم هنا تنورالج هو وليوها وهو يريثها وليها السنو مكناتهم كرب زبدوا السنو يمي ورساتهم السنو فأشركته في ماله فيرغب أن ينكحها أهن لياقبات يفلقان يتشلان لكن ملكي اللاتب ውበት የላትም ወይም የተማረች አይደለችም ደስ አላለችው ግን ሊተዋት ደሞ አይፈልግም ከያቱ ገንዘብ አባቷ የተወላት ገንዘብ አለ ከነጋላቸው ወንድሞች ይቺ ልጅ ገንዘብ አባቷ የተወላት ገንዘብ አለ ለሌላ ሰው ከዳራት ከገንዘብ ዋጋ ነው የምትሄደው ወይክረሁ አን ይዘውጅሃ رجل يزوجها رجلا فيشركه في ماله بما شركته في فيعضلها ان ليلى سو كغبات بغنزبوا وسط غبطو وراشوا ما نبر وندموج يه وليو اي اغوتوا لج اهون بيجو يالو اسو نو وراشوا ينبرو اهو ود ليلى سو كدارات وراشوا ما نهونال بالوام يورسال سلازي بورس انداي غبا የሷን ገንዘብ እንዳይወስድ ብሎ አትልም ለሌላም ሊድራት አይፈልግም ፈያዕድሉሃ ያዕድሉሃ ማለት ተንጠልጥላ እንደምትቀር ያደርጋታል አያገባትም አይድራትም ጠይምን ትሆን ይች ልጅ እንደዚህ ያርጉ ነበር ሀረአይቱም ወንድሞች ከዚህ የበለጠ ዙልም አይታችኋል ሰምታችሁ ታውቃላችሁ አላህ ላይ በለውና ለምሳሌ ነቢላ አባቷ ቢሞት እሷ ህፃን ሆና ለምሳሌ 10 አመት ሆና አባቷ ቢሞት መሐመድ በድር ያውገቷ ልጅ ቢሆን አሁን መሐመድ በድር ሌላ ወራሽ ከሌላት እሱ ነው የሚወርሳት የቲማ ነች 1 ሚሊዮን ዶላር አባቷ ተቶ ሄደ አሁን ሊያገባ መሐመድ በድር ነቢላን ሊያገባ አይፈልግም طيب ሌላ ሰው ዳራት ለአልድራትም ለምን ከዳርኳትማ ገንዘቡ ይዛት ሄዳለች طيب ምንድነው አላገባት አልድራተም ተንጠልጥላት ቆያለች فالله سبحانه وتعالى تقطعنا ين ايا اورد مالت نو عائشة እንደዚህ አለች فيعضلها فنزلت هذه الايه ስለዚህ ያንተ ወልይ አምር ያንቺ ወልይ አምር ይሆነ እንደዚህ አይነት መጫወቻ እንዲያደርግሽ አይ በቃም حرام ነው ከባድ ወንጀል ነው በእስልምናችን ቢያንስ ያንቺን ሀቅ ያንቺን መብት መጠበቅ አለበት እኔ አንድ ነገር የሚገርመኝ ስለወሊ አመር በጣም የሚገርመኝ ነገር ልንገራችሁ ወይም አባት የወከለው ሰው ልክ እንደ አባት ነው ከነጋላችሁ አሁን የነቢላ አባት محمد نون نبل محمد لأبو أنيس من الوال نبيلا لجينيش ست اتشهال له ولي أمر هنا أنت لم تفلقو سوء دارات خلاص ودني أتمتع بلو وكلنا كستو ولي وامان نو ولي وأبو أنيس نو أباتوا بيموتم بنورم ولي وامان ابو انس هنال من تكسته مسلاچو بتام دس يلال والله دس يميلو نغر بسحابا غزي يقول عندت لج نبرشنا اباتوا لعبد الرحمن بن عوف من باروت اللقص بي وكلنا سطو منالو اغلي لجي يسوان وكلنا ولي امر نتهون ستتشاله والو ولي امر هنا دارات اوكي الشي بلو تقبله اللي جتوا بدهم دسالتشو عبد الرحمن بن عوف صحابي جليل مبشر بالجنة نقروا يا مياسك مثلا لكن حلال نو جترو نو من عرات انشي هتيالات يانشي ولي امركو انينين عرات اندابات وين يمدرش انينين اوالتشو طيب زوجتك لنفسي عرات ايو الله شون قلي زوجتك لنفسي لاني درشا تدرشال اقب اني اقباش خلاص اقبهوش قلت انا نقر وندموش زوجتك لنفسي ولي امر السنو بالواء هون السهنوال تقباي السنو سجي السنو تسايل وندموش كنا انت سيتوش عندي اللي ولي امر متارقينيني استباكاتشو عندي والله استجوات አንዷስ የኔ ወለ አመር አቡ መሐመድ የኔ ወለ አመር ነው ተስተበለኝ እስቲ እንደዚህ ካለችኝማ ፀሐይ እንኳን ትጠልቅም ዘወጅቱኩ ለነፍሲ ላታለሁ خلاص መጥቼ ካናዳ ካለች ቆብ አድርጌ ነው መወስዳት እና እንደዚህ ያልና سيدنا عبد الرحمن بن عوف المبشر بالجنة زوجتك لنفسي علواتنا أقبوات مالتنا شرعا بتعام قنجو سلتنا وينقر طيب يقول سبحانه وتعالى وإن امرأة خافت من بعلها نشوزا متوها سمن تنيانو آيو مكناتهم متوها سبع تنيانو من بلنال استنا نبون دقنا متوها سمن تنيانو سبع تنيانو ويستفتونك في النساء قل الله يفتيكم فيهن وما يتلى عليكم من في الكتاب في يتامى النساء اللاتي لا تؤتونهن ما كتب له ما كتب لهن يعني جنزب وما تسطاتم مهر وما تسطاتم وترغبون ان تنكحوهن اندغنا دمو يعني لتاغباتم اتفلقم لتدراتم اتفلقم اندزي دمو والمستضعفين من الولدان دمو عندند دمو يتيموش هونو حصانوش ሉ ይህም تقوم ليلتها بالقسط ترتلك نغر نونه تتنققوا الى الله سبحانه وتعالى وان امراه خافت من بعلها نشوزا وإن امرأة خافت من بعلها نشوزا عندت ست كبالوا تأمت كايج كفرج كتأمم مالتنا عندي فتات ويم عندي فتات كفرج انقريه ست تاكالج يبالوان زنبالي تاكالج نا أبايتك أي ربي للا ست يايينو እንደገና ድሮም በቃ ቤት ሲገባ ማ ሐቢብቲ ይለኝ ነበር አሁን ደሞ ገባ ብሎ እንደምንሽ ይለኛል ድሮ አንድ አይስክሪም ይዞ ይመጣ ነበር አሁን ግን በቃ በትርዞ ነው የሚገባው ተቀየረብኝ እና ብላስ ከፈራች አለ አላህ Subhanahu Wa Ta'ala አው ኢዕራዳ ወይም ደሞ በፊቱ ድሮ ፈገግ ያበዛ ነበር አሁን ኮስተር አበዛ فلا جناح عليهما ان يصلحا بينهما تلو بلو ሁለቱም ባልና ሚስት تلو بلو ነገሩን ማስተካከልና መታረቅ ያስፈልጋቸዋል ከዛ within bracket من على الله سبحانه وتعالى والصلح خير يبلጠ ደሞ بتታረቁና የጠመመው ነገር بتታቀኑ ነው ጥሩ ነው ይላል والصلح خير እዚህ ላይ አንድ ነገር ተናገረ አላህ ምን እንፈልግ ሰው የለም ምን አለ واحضرت الانفس الشحا ሁሉ ጊዜ ሰው እሱ የበላይነት ወይም እሱ ምን ልበላችሁ በቃ እሱ አዛዥ እንጂ እሱ የሚፈልገው ነገር ለማድረግ እንጂ ሰው የሚፈልገው አይፈልግም ሰው ሁሉ ጊዜ እሱ የሚፈልገው ነገር ሹህ ማለት ስስታምነት አለው የሰው ልጅ ሐቅ ያየ ሐቁ ለባለ ሐቅ ለመስጠት አይፈልግም ሰው احضرت الانفس الشح وان تحسنوا وتتقوا فان الله كان بما تعملون خبيرا من قالوا يقول سعيد بن جبير كان رجل له امراه قد كبرت عند سو مستنبرتشو جن شمغلتش وله منها اولاد عند مستارات يمهونوا لجوش اللوت فأراد أن يطلقها ويتزوج عليها غيرها أهون لجتوا ومسيتوا رباك أمست ولده كني ولدن توالدن اندي تتألك أن يالله بلا نقروك هوك أشبوها لا من على تشو لا تطلقني ودعني أقوم على أولادي وأقسم لي من كل شهرين إن شئت. ستوان قلي تنازل يتهون باكه تتألك أين بان تسر هوني لجوتشين اندا سادق توين كفلك كهور التور كان دور منامن بك بلنينا يمتى درقو نقر تارقال له وإن شئت فلا تقسم لي كفلكم تشرسو عند ليلتم أتستين كذاك قبهات سيت كسواغا بيتشاهون إني بقى فكات ستتشالو بيتشات تتألكي. فقال إن كان يصلح ذلك فهو أحب إلي. نا ينقر اندزي يميهون كهون ما بتأم قنجونو على النا. فآتى رسول الله صلى الله عليه وسلم فذكر له ذلك فأنزل الله هذه الآية. نا انقديه أنشي أتتألكي كان بقى كان تسر هوني ልጆችን ላሳድግ እና ደግሞ ከኔ ጋር ግንኙነት ካልፈለግ ተወው ባንድ ወር ብትመጣም ይበቃኛል በሁለት ወርም ይበቃኛል ከነጭራሱ ካንቺ ጋር አልተኛም ሌላ ሚስት ነው ማገባ ካልከ ደግሞ ፈቅጃለሁ ይሄን ነገር ስትለው እንዴ ይበቃል ወይ ይሄ ነገር አላህ እንዳይቆጣብኝ ይሄ ነገር በሸርዓችን ይበቃል አይበቃም ብሎ ወደ ነብያችን ሄደና አላህ Subhanahu Wa Ta'ala እንዳለው قل الله يفتيكم فتوى أورده من هلا وإن أي علمت من بعلها من زوجها يعني أي من زوجها نشوزا أي بغضا قال الكلبي يعني ترك مضاجعتها أو إعراضا بوجهه بفيتوه هون بتكباره اللو كسوا قلل يالي قلل يالي سيهد سيشش كسوا كسوا سيرك يهن نقر كاييش أو مجالستها نفسه كسوا مكامتنا متشاواتم راسو كتقلاو فلا جناح عليهما منم أين تونجل عدلم أن يصلحا يعني هلتو اندي تاركو بمان نيوم هلتو يمسما منبت نقر لك سويون دا درقي خلاص إني كانش قال تنيام هشي ورجال له ወደ ከአንድ ወር በኋላ አልመጣም ከሁለት ወር እንሺ ከአመት በኋላ ብትመጣኝ አንተ ብቻ ልጆቹን ቀለብ ስጣቸው እኔ ላሳድጋቸው ሌላ ሚስት አግባ ከሷ አይፈልኩን አርግ ወደ እኔ ባትመጣም ግድ የለኝም ካለች ይበቃል የሚለው አያ ወረደና ሁሉ ሰው ራሃ በጣም ደስታ ተሰማው ሰው ይው تمام طيب ከዛ ቀጥሎ فلا جناح عليهما اي على الزوج والزوجة ان يصلحا أي أن يتصالح وقرأ أهل الكوفة أن يصلح نعم وقرأ نعم أن يصطلح مالثا ونقدي من أصلح من أصلح بينهما صلحا يعني في القسمة والنفقة وهو أن يقول الزوج لها إنك قد دخلت في السن أنت مستي أهون أنت أمسى سلسة أمد درس شال ندمو جنا بك أسيت فلقال له جنا جنا عند إساتنا قال له عند زي أنا ني بك كان شجع لما نور تن أستجرنيال وإني أريد أن أتزوج امرأة شابة إلى تل وتأسيت لما قبت فلقال له أنت شم قل شال جميلة أنت دمو بزوم الكم إلا شم دورنا برش عون جن يانتي وبدمو تفتوال تمام او اثيرها عليك يما جبات دمو زنبيه كوتش لارغات لما جبات كسوا لمزناناتنا انجوي لمارغ نو ما جبات بقلص الذي الى تال سلازي القسمه ليل نهار اتاغني امكنيغا كني ليلت ليت نمطابش لا لا لا لا لا باند ورم المطام فان رضيتي بهذا هون يملش نجر كتسمع ماش لجوشن أسادقي قلب ستشالهو بال هون اللو كانتشيغا هون اللو طبق شالهو قن كميستيغا كادس ورمهنو فإن رضيت كانت هي المحسنة ولا تجبر على ذلك وإن لم ترضى بدون حقها من القسم كان على الزوج أن يوفيها حقها من القسم والنفقة أو يسرحها صراحا جميلة الله أكبر يا أخوانا عدالة ملكتون قدي ولنو كوي سمنتنو لمنات تبلو السو بقونا دلم يمياقب عبات ወይም ሌላ ጓደኛ አልያዘም በዚህና ሌላ ፍሬንድ አልያዘም የኔ ሚስት ናም አብረን 25 አመት ተቀምጠናል እኔ ልሳ እኔ እንደ እሳት ነው መቃጠለው ያለው አንቺ ደሞ በቃ ሸምግለሻል እባክሽ ብልሽ ማፊ ስለዚህ ምን ላርግ እንግዲህ ልሳሳት ወደዚህና ልሄድ ላ አገባለሁ እንዲያውም ካንቺ ያለኝ ፍቅር ተጨርሷል ማሙተዋል ግን ሚስቴ እንደ ሚስቴ ሆነሽ ለመኖር ከፈለግሽ በሸርጥ ይላታል ከኔና ካንቺ ግንኙነት የለም ቀለብ ሰጥሻለሁ አብረን እንኖራለን አዲስዋ ሚስት ግን እንደ ሚስቴ ከሷ አጓዛለሁ እሺ ያለች خلاص اكرمها انبي عليك خلاص بالتي هي احسن تطلقات الله اشي اهون اهون ثلاث شماغليوش فلقالو استيجاچو اوت عند طياقل طيقنا ان انت استفردو اشي ماذا تقولون ان انت ثلاث شماغليوش ام اربع شماغليوش وطنا من تلالاچو وندموچ سيتوچوم يوطو ሁለት ሴቶች ሁለት ወንዶች استيوطو من تلالاتشو من يتزوج على زوجته إذا مرضت أو كبرت أو ضعفت جنسيا لدقمو من تلالاتشو عند سو مستو ودئر جناك قباتش أو بشتا كاتكاتنا كس كبالواغا مقنانيت يما تيشل كوهنه ወይም ደሞ ሴክሹአሊ በጣም በጣም ደካማ ከሆነች አሁን ምን ያድርግ ጥያቄው አይሁመ አፍضل طلاقها ام التزوج عليها የነው ጥያቄው እንግዲህ አሁን እንደ ጥያቄ አይደለም ሰዎች ይስሙና ይስሙ እዚህ ያሉ 200 300 ሰዎች ይስሙና በትዳራቸው ላይ ያኒ ፕራክቲስ ያርጉት ይህ ሰውየው ይጠልቃት ወይስ ሚስቱ ሆና ተቀምጣ ሌላ ሴት አግብቶ ካዲስዋ መዝናና ይህች ልጅ ግን እንዳለችው ዝም ብሎ እንደ ሚስቱ ያስቀምጣት أيهما أفضل طلاقها أم التزوج عليها ምክንያቱም ብዙ ሴቶች እንሰማለን ከጠለቃት الله يلعنه ከሰላሳ ዓመት በኋላ ጠላትና ጣላት በቃ እንደዚህ ይላሉ ከገባባት ደሞ የባሰ ደሞ እንዴ ማዲያ ጥቁርስ ከመሆን ፍትዋ ቆይታ አሁን ሌላ ሊያገባባት الله يلعن الله خرب بيته ይላሉ ሰው يوم يدرك እሺ اخي في الله هل ابو انس ان اخي في الله ازي لاي بتجبو دس ይለኛል قالو ابو انس ان اخي في الله ازي بتشاركو بتام طرو እንትን ነው اخي في الله يمتاين ይመስለኛል يلم الله ابو اخي في الله ستاندرد ستاي كل الله انقدي قرب كاله طروت بتام انغبغابين تنو يي نغر سلازي من تلالاچو انت شماغليوچ مكرون يميهون نغر اندنسرا الله جن سمتاچوال من انداله شي مايك فري لنا انت السلام عليكم ورحمة الله وبركاته يسمى الدمسي الشين جزاكم الله خير انقديني شانسل وصد بيين أستاذ انقدي شما قل لي لمهور سايهون يا الله ينيا شما قل لينا الحمد لله رب العالمين يمي قباون يمي درقوننا ودفيتم يمي قيتا سبحانه وتعالى قدي قرآن سيستا ይህ አያ ሲወርድ በዛን ዘመን በነበሩት ያኒ በጨለማ ዘመን እንደነበሩ ዛሬም ቢሆን በሴቶች ላይ የሚደረገውን ስናይ እንዲሁም ጨለማ ዘመን ላይ ነው የምንገኘው ምንም ነገር የተቀየረ ነገር የለም ለምን በቁርአኑና በሐዲስ ስላልሄድን ብቻ ነው ሱብሃነ ወተዓላ አላህ አድል ነው ከአንዱ ይሄን ሳያዘና ቁርአንና ሐዲስን ብንከተል ዛሬ ባለንበት ሙጅተማዑ በጣም የሚያሳዝን ሁኔታ ላይ ነው ያለው በሴቶችም በወንዶችም መካከል ሁላችንም ቅሬታ ላይ እንዳለን ግልጽ ነው ምክንያቱም እንደምታቆት በሚዲያም ቢሆን በቴሌቪዥን ወይ በጋዜጣም ይታየው የቶን ያህል ዲቮርስ ሬት ሃይ እንደሆነና እንዲሁም ጭካኔ ወንድ ለሴት ሴት ለወንድ በጭካኔ የተሞላ ህይወት እየተኖረ ነው እስካሁን ድረስ አልহামዱሊላሂ ረብል ዓለሚን እርሶን እንደጠየቁት ወይም አላህ በሚፈልገው መንገድ ባዘዘን መንገድ አንድ ወንድ ሄዶ ያችን ሴት ስታረጅበት ወይ በበሽታ ምክንያት ወይ ባንዳንድ ሁኔታዎች አላህ በፈቀደለት መንገድ ሄዶ ያችን የሚፈልጋትን ሴት አግብቶ እቺኛውንም ደግሞ 8 እና 4 ልጅም ቢኖራት እንግዲህ የሱን ፍላጎት ለማርካት ማትችል ከሆነ በሁለቱ መካከል በሚስማሙበት ሁኔታ ያንን ነገር ለማራመድ ከፈል ከቻሉ ወላሂ አላህ የሚወደው ነገር ነው ምክንያቱም አንደኛ ነገር ልጆቹም ያኒ በመጥፎ ሁኔታ ሊያድጉ አይችልም ምክንያቱም አባት ማለት ትልቅ ነገር ነው ረሱል አለይሂ ሰላቱ ወሰላም እንዳሉት ሶስት ጊዜ ብለው ያኒ በአንደኛው ግን የአባትን ደረጃ ደግሞ እንደጠቀሱት ነው ስለ በአሁኑ ባለው ሙጅተማዑ ዝቅተኛ ደረጃ ላይ እንዳለ ነው ወላሂ ሁሉም ቤቱን ዘግቶ የራሱን ይፈትሽ ነው የሚለው እና ያሬት እንደዛ ሆነን በአላህ ባዘዘን በዚች ሱራ ዛሬ ወንዶቻችን ያችን ሴትና ያችን ልጅ ሴፍ ለማድረግ ከዚህ ከሙሸብሃትና ከሚያስጠሉ ነገሮች ፕሮቴክት ቢያደርጉን እኛ ዛሬ ያኔ ሙጅተማል እስላሚ ትልቅ ቦታ ደርሶ ያለውን ትልቁን ጂሃድ ተወጣ ማለት እንችላለሁኝ በእኔ በኩል ጂሃድ ነፍስ ያኔ መጀመሪያ እሱ ነው ከዛ በኋላ ነው የአገር ለመገንባት ያኔ ሳሊህ የሆኑ ልጆችንና ሳሊሃ የሆነችውን ሴት ልጆች ማፍራት የምንችለው በዛ የተፈሩ ቤተሰብ ደግሞ ለሚቀጥለው ፋሚሊ ቫልዩ ያለው በዛ ልክ ደግሞ ያንን ያኒ ብዙ አልይዝም ሱብሃንአላህ እቺ አንድ ጊዜ ትንሽ ልጨርስ ያኒ ኡስታዞቻችን እያሉ ይሄንን ማለት እንኳን ለኔ በጣም እየከበደኝ ነው ግን አይ ፊል ኢት አይ ስለምኖርበትና በሁላችንም ቤት በእህቶቻችን በራሶቻችንም ቢላክስ የደረሰ ጉዳይ ስለሆነ ዛሬ እኔ ባሌ ከሚፈታኝ ወላሂ ያኒ በዚህ በ21st century የምኖር ሴት ነኝ የ16 ወይ 14th century ሴት የምናገር አይደለሁኝ የምህቶቼ ወንድሞቼ እኔ ዛሬ ወላሂ በአላህ ስም ነው የምምለው ያ ወንድ መጥቶ እና አንቺ ያኒ በሴትነቴ ባሌን ለማስደሰት ካልቻልኩኝ ተነስቶ ያንን ነገር ከጠየቀኝ ያኒ 100% ሆኜ በደስታ እቀበለዋለሁኝ ምክንያቱም ይሄንን ካልተቀበልኩት እኮ ኢማኔ ሙሉ ሊሆን አይችልም የአላህን ቃል እኮ ማዘናባትና የፈለኩትን ፒክ ኤንድ ቹዝ ማድረግ አልችልም የፈለኩትን የተስማማኝን ወስጄ ያልወደድኩትን ደግሞ ኖ ይሄ ነገር ለኔ አይስማማም አልልም ምክንያቱም አላህ ሱብሃነ ወተዓላ እሱ የፈጣሪ ስለሆነ የሚያቀኝና ለወደፊቱም የሚያቀኝ ለወደ ኋላዬን የሚያቀኝ ጨም በቃ ሱብሃነ ወተዓላ ጥራት ያለው ጥራት ይገባው እና ፈልጎልኝ ወዶኝ እኮ ነው ይሄንን ነገር ያመጣልኝ እና ይሄንን ነገር እንኳን ቢደረግልኝ ያኒ በደስታ ነው መቀበለው እንዲያም እልል ብዬ እንደምድረው ነው ሱብሃነ ወተዓላ አላህ ዱዓ እያደረኩኝ ከጎኗ እሷንም እንደ እህት ሆኜ የምትፈልገውን አስንተን ብዬ ከወለደችም አራስ አስቀምጬ አስደስቻት ባሌንም አስደስቼ ሁለቱንም እንደ ዘመድ እንደ ወንድም አንድ ላይ ምክንያቱም ዛሬ የተሰባሰብን አዱኛ ላይ ነገም ኢንሻአላህ አኽራ ላይ የጀነት ባሌ ነው የጀነት እህቴ ናት ብዬ ነው እኔ ማስበው جزاكم الله خير السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته ዛሬ ጥሩ እድል ነው ለመከራከርም በጣም አመቺ የሆነውና አስፈላጊ የሆነው ቶፒክ ነው እህቴ ነቢላ ያልሽው ስትሰማው ጣፋጭ ነው በተግባር ግን ሐቂቀተን ብዙ አይቻለሁ እኔ አንቺማ እንደ አፍሽ ያርግልሽ በመጀመሪያ በጠላቅ ምናምን አትድረስ ከደረሰም አንቺ ያልሽው ነገር አላህ ይቀበለው አላህ አኒ ስብሐ ተዓላ እንትን ግን እንደዚህ ያለች ሴት ትገኛለች ወይ ከመቶ ስንት አግባ እኔ አልችልም አርጃለሁ ሸምግል ያለው ሁለተኛ በሽታ አለኝ ባል እንዲቀርበኝ ወንድ እንዲቀርበኝ አልፈልግም ሁለተኛ ሴክሹዋሊ ቢለው ዜሮ ገባች ይሁሉ ወንዴውን ስለሚጎዳ ነው እና ወደ አያው እንመለስ ምክንያቱም ዘግይቶ የገቡ ሰዎች ሊኖሩ ይችላሉና እንዲበራላቸው ነገሩ የቁል ስብሐ ተዓላ በ128ኛው አያ በሱረት ኒሳ ወኢን ምራአቱን ኻፈት ሚን ባዕሊሃ ይህ ነው እንግዲህ ኻፈት ሚን ባዕሊሃ ያኒ ኻፈት ሚን ዘውጂሃ ዑለማዎቹ ይህን ነገር ሲፈስሩ ኮስተር ካለ ወይም ደግሞ በጅማዕ ላይ እንደዚህ ካልቻልኩ እኔ በቃ እሱ ሲፈልገኝ እኔ አልችልም ሸምግላለው ያኔ ምራቄ በሙሉ ተጨርሰዋል ሁለተኛ ነገር ደግሞ በሽታ አለኝ ወገብ በሽታ አለኝ የኩላሊት በሽታ አለኝ ሰው ሊቀርበኝ አይችልም እና በዚህ ምክንያት ባልዋ እየተቀረየረ ሄደ ወይን ምራአቱን ኻፈት ሚን ባዕሊሃ ንሹዘን አው ኢዕራደን ንሹዘን ማለት ያኒ አፈንግጦ መሄድ ጀመረ በቃ ድሮ ፈገግ ብሎ የሚገባ የነበረው አሁን ኮስተር ብሎ ይገባል ድሮ የሐቢበት ገልቢ ብሎ እቅፍ የሚያደርገኝ ነበረ አሁን ደግሞ እንደምነሻንቺ ብሎ ይገባል አው ኢዕራደን ወይም በፊቱ ፈላ ጁናሐ አለይህማ አን ዩስሊሐ በይነሁማ እንዲታረቁ ምንም አይነት ወንጀል የላቸውም መታረቁ ነው ጥሩ ወሱልሑ ኸይር አለ መታረቁ ነው ጥሩ አለ ማን ኻሊቁ ፈጣሪው እንደዚህ ወሱልሑ ኸይር ምክር ነው ይህ ዊድን ብራኬት ወሱልሑ ኸይር አለ وأحضرت الأنفس أهن ود نبي لا ممتاو وأحضرت الأنفس الشحة يسولج أهن أنت أتفلسف بني من نمسو مؤتو لا أي بلن الله يفترن يمن من نين يوم سو سستام نو السو يبراي النت اللي نرون يفلقو السو يفلقو نجي سو يفلق اللت أي فلقم سو سستام نو بزي بنتنو وأحضرت الأنفس الشحة وإن تحسنوا وتتقوا فإن الله كان بما تعملون خبيرا تمام ين انا بري من فسرونا بسفيو نو يفسركو سلازي اهو النبي لا يالچو نجر طافاج نو طرو نو مهون ياللبت نجر نو ولكن سنت سيتوش نو ميقبلوت غيرا ميبالالي ار بلا بلبوا انديوم انداند سيتوش قالو كذا قتلو بيتو جهنم يميارغوتالو እና ይሄ ነገር እንዴት ይሆናል የሚለው ነገር እንግዲህ አሁን ወደ ሁለተኛ ወደ ኡሙ ሲሃብ እንሄዳለን ጥያቄው ልድገመው ماذا تقولون من يتزوج على زوجته اذا مرضت او كبرت او ضعفت جنسيا فماذا يفعل ሁለተኛው ጥያቄ وايهما افضل طلاقها ام التزوج عليها السؤال اي اغبته يعني كسوا غا بايتنيام አግብቶ ልጅቷን ያሳደገ ልጆቿን ያሳደገ ከዛ ከአዲስ ዋጋ ብቻ የተኛ እንደዚህ ነው የሚሻለው ወይስ እሷን ፈጥቶ ሌላ ማግባት ነው የሚፈልገው የሚቻለው የሚሻለው ማለት ነው ማይክ ፍሪ السلام عليكم ورحمه الله وبركاته استاذ اخي في الله አሎ አይደል አንዳንድ ስጡኝ ፕሌስ እኔ እንዳልቀድም ፈልጌ ነው ኢንሻአላ እኔ ከጥዬ ወስዳለሁ ኡስታዝ አኺፍላ ያሉ طيب ኢንሻአላ እሺ እኔ እሺ ኡስታዝ ጀዛኩምላ خير ይሄ ነገር ከተነሳ አልহামዱሊላህ ረቢል ዓለሚን ነብይላ አለቹ በሙሉ ቆንጆ ነው በጣም ጥሩ ነው አልহামዱሊላህ ነገር ግን ሱብሃንአላህ ይሄን ነገር የመቻሉ ጉዳይ ባሁኑ ጊዜ እንኳን ለባል ቀርቶ እኔ በማየው በብዙ ቦታ በማየው በቤት ውስጥ አንድ ሌላ ዘመድ እንኳን መጥቶ ቢቀመጥ ከኛ ጋር ያለው ፍቅር በጣም ከባድ ነው እኔ የደረሰውን ልናገር ዋቀ የሆነ አላህ በሚያየኝ ሀቅ የሆነ ነገር እናገራለሁ የደረሰ ነገር በቅርብ የቅርብ ዘመድ ነው ሚስቱ በጣም ታመመች ሌላ ሀገር ወሰዳት ላካት ሁሉ ነገር የሚቻለውን ነገር አደረገ እና በኋላ ለስምንት አመት እንደማትወልድ ያው ከባሏ ጋር ጀማዓ ማድረግ እንደማይችሉ ተነገረ ማለት ነው። ከዛ በኋላ ምን አረገች ምስትየው? ሄደ ኢትዮጵያ ሄደ ሌላ ሚስት አምጣ ብላ ትላለች። ይሄን ነገር ሰው እንዲያውቅ አልፈለገችም የእሷን በሽታ። ነገር ግን አሁን ይሄ ነገር እኔ ጋር ደረሰና ደወልኩላት። ከማለቱ በፊት ይሄንን ነገር እውነት ትችያለሽ ወይ? እውነት ከልብሽ ነው ወይ የምትይው? ይሄ ነገር ከተፈጠረ በኋላ ለምን አረግኩት ብዬ ብለሽ ነዳማ አትገቢም ወይ? ትችዋለሽ ወይ ብዬ ጠየቅኳት። አልፌ ተርፌ አንቺ ከአርሻ በላይ አትሆኝም አልኳት። አይሻ ረዲየላሁ አንሃ በጣም ትቀና ነበረ። አንቺ ከእሷ በላይ ልትሆኝ አትችም፣ ይሄ ነገር ምንም ችግር የለም አለች። እኔ ይህን ነገር አምኜበት ተቀብዬ ነው ያረግኩት ብላ አለች። አልሐምዱሊላህ ሄደ አገባ አመጣት። ሱብሓነላህ ትንሽ ጊዜ አብረው ሆኑ። ከዛ በኋላ ነገሩ በጣም እየተቀየረ እየተቀየረ መጣ። ያቺም ወለደች። እችም ሱብሓነላህ አላህ አሻራት እንዲያገባ ማድረጓ ሱብሓነላህ አላህ ጀዛዋን ይክፈል አልሐምዱሊላህ። ነገር ግን መቻል አለብን የአላህን ሱብሓነ ወተዓላን ቃል መቀበል መቻል አለብን። ይሄንን ነገር የእውነት ለማድረግ ከአላህ ነው የመጣው፣ አላህ ነው ያመጣብኝ፣ አላህ ነው ደግሞ ያዘዘኝ፣ አላህ ያዘዘውን ተቀብያለሁ ብሎ ከተደረገ እንትን ቢኖርም ቅናቱ ምኑም ቢኖርም ሊቻል ይችል ይሆናል። እና በጣም አሁን እንትን ላይ ናቸው፣ አይነጋገሩ ምን ግን አንዳንድ ጊዜ ደግነቱ ይሄ የምላችሁ ዘመዴ በጣም ቅርብ ዘመዴ ነው። በጣም መሀከላቸው ላይ በጣም አድል አድርጎ እንዳይታወቅበት ነው የሚያደርገው። ለዚችም ፍቅሩን አያሳይም፣ ፍቅሩ ያሳያል፣ ለዚችም ፍቅሩ ያሳያል። ሁለቱም ቦታ ሲደርስ ግን ስለዛችኛው አያወራም፣ ስለዚችኛውም አያወራም። አሁን አላህ ይድረስ፣ የልጆቹ ጉዳይ ነው። ያው በመነጋገር ልጆቹን ብቻ እንደምንም ብለህ ከአንድ ላይ እንዲጫወቱ እነዚህ ህጻን ናቸው፣ የመጀመሪያዋ ትልልቅ ናቸው። አንድ ላይ እንትን እንዲሉ እንዲጠያየቋል። በዛ በኩል አልሐምዱሊላህ አሁን እየተስተካከለ ነው። አለ እንደዚህ አይነት ነገር የሚፈጸምና አልሐምዱሊላህ አንዳንዱ ይሰራበታል። ከሰራበት ያው ችግር ይኖራል ማለት ነው። ፍጹም የሚሆን ሰው የለም። እናትና ልጅ ቤት ውስጥ ተቀምጠውም አንድ ላይ መነካካት አይቀርም። ግን አላህን ቃል ሞር ደግሞ የአላህን ቃል መቀበልና ማክበር የበለጠ እንትን ነው። ወላሁ አለም። ጀዛኩም ላ ኸይር። ባረከላሁ ፊኩም ሙሲሃም። አሁን አንድ ነገር መስመሩን ለማስያዝ ነው የፈለግኩት። ነቢላ እና ሙሲሃም የተናገሩት በጣም ቆንጆ ነበር፣ ግን አንድ ነገር የሳትሁት ነገር አለ። ሁለቱም የሳትሁት አንድ ነገር አለ። እሱ ምንድን ነው? እኔ ያልኩት ያኒ አንደኛዋ መጀመሪያዋ ሚስት በውል ነው እኮ ሌላ የሚያገባ። አሁን አንቺ ሙሳም የምትዩ ሁለቱም አገባና አድል አድርጎ እየሄደ ነው። ላ እሱ የሚለው አድል አላረግም። ተመልከቱት ወደ እንትኑ። እኔ ፍቺ ነው የምትፈልጊው ልፍታሽ፣ ወይስ አንቺ በእኔ ስር ሆነች ሌላ ላግባ ግን አድል አላደርግም? ይህ እኮ ነው የሚለው ቁርአኑ ራሱ እንደዚህ ነው የሚለው። ወይን ምራአትን ካፈት ሚን ባዕሊሃ ንሹዘን ንሹዝ እኮ ቀይድ በተክ ያኒ እኔ አድል አላደርግም፣ ከአንቺ ጋር አልተኛም፣ ደክመሻል፣ አርጅተሻል፣ በሽታ ነሽ፣ በሁሉ ነገር ስለማትመችኝ እኔ ልጠልቅሽ ወይስ ከአንቺ በላይ ሌላ ሴት ላግባና ከሷ ብቻ ነው የምሆነው፣ ቅርታ አድርግልኝ፣ ለምን አልመጣህም፣ ለምን ሌሊት አልሰጠኝ እንዳትል ብሎ ይህ ነው ዋናው ነገሩ። ይህን ያዙልኝ። እንደዚህ ብሎ መፍታቷ ይሻላል ወይስ ሌላ አግብቶ እሷ ደግሞ ሳይፈታት ይሻላል? ሶስተኛ ደግሞ አያግባ አይፍታት፣ ምን ያርግ? ይዝኔ? ምን ያርግ? ይበሳጭ? ይህማ የሚለው ሰው የለም። ስለዚህ ዋናው ነገሩ ምንድን ነው? ሁለት አግብቶ አዳላ ማረጉ የሚቻል ከሆነ ጥሩ ነው፣ የማይቻል ከሆነ ደግሞ አይበቃም። እኔ የምለው ግን ልክ ቁርአን እንዳለው ንሹዝ ንሹዝ፣ እሱ መስመሩን ትቶ አዳላ ማረግ ካልቻለ ምን ትላለች እሷ? አግባ እኔ ግድ የለኝም ከኔ ጋር ብተኛም ባተኛም በቃ ልጆችም ብቻ አሳድግልኝ። ላ አታግባ ፍታኝ። ይህ ነው እንትኑ ኢንሻአላህ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰማለሁ። ሰላም አለይኩም። ኦኬ ኡስታዝ የሱን ጥያቄ እንደተረዳሁት የፈትዋ ጥያቄ አይመስለኝም። እኛ በዚህ ጉዳይ ላይ የራሳችን አስተያየት ነው የሚፈልገው መሰለኝ። በሸሪያ ከሆነ ያው ግልጽ ነው ወንዶች አንዳንድም ሁለት ሁለትም ሶስት ሶስትም አራት አራትም እንዲያገቡ ተፈቅዶላቸዋል። አሁን የእሱ አቀራረብ ከዚህ የተለየ ይመስለኛል። ምንድን ነው እንደ ሽማግሌ ሸሪያን መሰረት ያደረገን ቢሆን ግዴታ አይደለም ሁለት ሶስት ሶስት አራት አራት ማግባት። ያንን መሰረት አድርጎ አንተ እንዴት ነው ይህን ነገር የሚሸመግለው ብለው ቢጠይቁኝ እሱ የጠየቃቸው የሰውየው ሌላ የማግባት ፍላጎቱ የመጣው ሚስቱ ምናልባት ሴክሹዋሊ እና በእርጅና የተለያዩ ችግሮች ምክንያት ለሰውየው ባትመቸው፣ ሶስት ልጅ ወልዳለች፣ ባትመቸው እሱ እሷን ፈቶ ሌላ ቢያገባ ይሻላል ወይንስ በእሷ ላይ ሌላ ሴት አግብቶ ሁለቱንም ቤተሰብ ማስተዳደር ይሻላል የሚለውን ጥያቄ ነው ያቀረቡት። እኔ ትዳር በብዙ ምክንያቶች ለሴክስ ብቻ አይደለም ትዳር የሚመሰረተው። በጣም ብዙ ቫልዩዎች አሉ፣ ብዙ ቫልዩ አለው። ከዛ ይመዘናል። ስለ ቤተሰብ ስለ ጋብቻ ሲወራ ስለ አንድ ሰው ብቻ አይደለም፣ የአንድ ሰው ፍላጎትና ስሜት ብቻ አይደለም መስተናገር ያለበት። የሁሉም የልጆችም የእናትም የቤተሰብ ጠቅላላ ፍላጎት ነው ጥቅም ነው ሊታይ የሚገባው የሚለው በዚህ መልኩ አምናለሁ። ስለዚህ ለቤተሰብ የሚጠቅመውን እርምጃ መውሰድ አለበት። በእንደዚህ አይነት ሁኔታ ውስጥ የሚፈጠረው የማህበራዊ ቀውስ፣ የስነ ልቦና ቀውስ፣ ኢኮኖሚካል ችግር፣ ብዙ ችግሮች ሊከሰቱ ይችላሉ። ለአንድ ሰው ይሄ ለራሱ ስሜት ብሎ ብቻ ባልየው ለራሱ ስሜት ብሎ ይህም ስሜቱ ባሪያ ሆኖ ቤተሰብ ሊጎዳ የሚችል እርምጃ መውሰድ የለበትም። በሽታ ከሆነ በሕክምና ሊረዳ ይችላል። ሴክስም ቢሆን በአሁኑ ጊዜ በሕክምና ሊስተካከል ይችላል። ብዙ አማራጮችን ተወስዶ የማይሰራ ከሆነ ለቤት አንተ የሰጠኸው ሙሐደራ በጣም ሰፊ እንትን ነው፣ መግለጫ ነው፣ ግን ከጥያቄ ውጭ ነው። እኔ ጥያቄ አይደለም የጠየቅኩት። እኔ ምንድን ነው ምን ይመስላችኋል ባጭሩ? እኔ የሴት ጉዳይ የሴክስ ጉዳይ ዋጋ እንሰጠውም አንልም፣ እንሰጠዋል እንጂ አስለን እኔ የጠየቅኩት ምንድን ነው፣ ልጁ ሚስቱ አርጅታለች፣ ሸምግላለች። ኦኬ እንግዲህ የሴት መገናኘቱ በሩ ተዘጋ። ለምን አርጅታለች ወይም በሽታ አለባት? ያኺ የኩላሊት በሽታ አለባት፣ የልብ በሽታ አለባት፣ የጀርባ በሽታ አለባት። ምንም አይነት ከወንድ ጋር መተኛት አትፈልግም። እሺ ምን ይሁን ሰውየው? ያኔ በሴክስ በኩል ብቻ እናየው ማለት አይደለም። እዚህ ይህ ነገር እዚህ መምጣት የለበትም። ይህ ሰውየው አለል ዋቅዕ በተጨባጥነት ነገር ነው የምናገረው። ይህ ሰውየው እንደዚህ ከሆነ ምን እንዴት እንታረቃለን? ኸላስ እሷ ትናዘል ተናዙል አርጋ እኔ ኸላስ እኔ ባል ሆነኝ እንጂ ልጆቼን ቀልብ እንጂ ምንም ነገር የምፈልገው ነገር ካለች ኸይር አላት አለ። በጣም ኸይር አላት እሷ። እሱ ደግሞ ኸላስ በግልጽ ይንገራት፣ እኔ አንቺ እኔን ማርካት ስለማትችሊ ወላሂ እኔ ሌላ ላገባ ነኝ ሁለተኛ ደግሞ ለምን ሌሊት ላይ ታልመጣኝም ብለ ምን እንዳትናገሪ ይሄ በዚህ ላይ ነው ያለውና መጀመሪያ ደረጃ ወንድሞች የቀራችሁ ታሁን ሁለት ነገር ልናገር መጀመሪያ ለነዛ አስተማሪዎች ለአኺ ፊላ አቡ አንስ ምናምን እድል ቢሰጡ ሁለተኛ አሳጥሩት ነገሩ እና ሳጥር ጥያቄው አጭር ነው አስተያየት ደግሞ የምትሰጡት አጭር ነው ለሁላችንም እንዲደርስ ምክንያቱም ደርሳችን እንድንቀጥል ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ አሳጥሬ ለማመለስ ያህል ለቤተሰብ ሁሉንም ቤተሰብ ሊጠቅም የሚችል እርግጃ መውሰድ አለበት ማግባት ከሌለበትም ማግባት አይኖርበትም የሱ ማግባት ቤተሰብን የሚጎዳ ከሆነ ማቆም አለበት ይህን ነው የምለው السلام عليكم ورحمة الله وبركاته يسمال إن شاء الله يسمال جزاك الله خير كلها بطاة الجنة نو لأستاذ أخي في الله بطان داليز طولة يراسن أتأراد رجي تمارتنو من الله سبحانه وتعالى نيست نواري تنش يا ትንሽ የማግለል የማመጽ ሁኔታ ካወቀች ከተሰማት ተወቁዕ መሆኑን ካወቀች እንግዲህ እሷ ያው እርቅ ቢያደርጉ የተሻለ ነው ብሏል አላህ ሱብሃነሁ ወተዓላ ወሱልሁ ኸይር ይሄ ነገር ሀብን ካደገ ሰውየው ለምሳሌ ከእሷ ጋር ሲኖር የፍላጎቱን ባለማግኘቱና ካለው እየከበደ ስለሚሄደው ወደፊት ህይወቱን ለማስተካከል የማይችል ከሆነና እንትን ካለ ያው የበለጠው እሷ ያመጣችውን እንትን እንዲቀበላት እንዳይፈታት በስሩ ሁና እንድትኖር እሱ ልቡን አስፍቶ ሊሸከማት በጣም የበለጠ ነው ኸይር ነው አላህ ሱብሃነሁ ወተዓላም ጠቁሞለታል የበለጠውን ግን በጠቅላላ እሷም ተናዙል አላደርግም ካለች እሱም በዛ ከቀጠለ እንግዲህ አንደኛ ተፈጥሮ ነው ይሄ ነገር ከሷ ጋር መርካት ካልቻለ ካላረካችሁ እና እሱ ወደ መጥፎ ወደ ዚና ወደ ፊትና የሚወስደው ከሆነ ምርጫ ካጣ መፍታት ነው ያለበት ፈትቶ ሌላ ያገባል አግብቶ ሲያበቃ ዲኑን የግዴታ ማስተካከል አለበት ምክንያቱም ወደ ፊትና ከሄደ ሌላ ችግር አኺራውም ዲኑም ስለሚበላሽ ሊጠነቀቅ ይገባል ማለት ነው እና መፍትሄ ነው ግን የተናዙል የሚደረገው ነገር ብዙ ጊዜ ስለማይኖር በጣም ትንሽ ስለሆኑ እንደዚህ የሚያደርጉት ሰዎች ብታረጅም ብትሸምቅ ብትታመምም ተናዙል አያደርጉም ብዙዎቹ በፍጹም አካኬ ዘራፍ ብላ ትነሳለች ነገሮች ሁሉ ይበላሻሉና እንግዲህ ምርጫው እንቢ ካለች እሷን ፈትቶ ሌላ ማግባት ካልሆነ በስተቀር ሌላ መፍትሄ አይመጣም ስለዚህ ዋናው የዲኑ ምሰሶ መጠበቂያው የራሱ ያንን እንትኑን ሊሸፍን ይገባዋል ወንድ ሰው ምክንያቱም ሌላ ካልሆነ ፊትና ላይ ይወርቃል ዲኑ ይበላሻል ብዙ ነገር ፊትና ይመጣል ያን ለመጠበቅ የግደታ አንዱን ውሳኔ መወሰን አለበት ብዬ አምናለሁ والله አለም ማይትፈሪ الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أستاذ عفو بل إن شاء الله أرسل إذا لبجينا بيت أبقوت يكرت أتنس لك ويوي يعني أسام عندنا أولادتم بالنا ميستوچو يعني مشورة مدرقن دار لباتشونو يعلون شكر بساوكو يعلون شكر سلمي تاوك أولادتم مشورة كادر رقو بوهالا كذا بوهالا السوا اللهم صلى الله سيدنا محمد እሱ ያው ሌላ ሰው ማግባት እንዳለበትም ከተነጋገሩ በኋላ እሷን ግን እንደነበረች ሆኖ ልጆቿንም እሷንም እንደሚካባክባ አድርጎ እንደገና ደግሞ እሷ መነሱ ሌላ ሚስት በሚያገባበት ሰዓት ከዚህ ቤት ሚስት እንዳለውና በሚስቱም ችግር አንድ ችግር ስላለ ከዚህ ከእሷም ጋር ኮንታክት እንደሚኖረውና እንደሚረዳት በዚህ በኩል ከሁለቱም ጋር መሽራ ማድረግ እንዳለባቸው ነው የማስበው። አላሁ አለም። ማይክ ፍሪ። ሰላሙ አለይኩም ወረህመቱላሂ ወበረካቱሁ። السلام عليكم ورحمة الله وبركاته. جزاكم الله خير الجزاء. أستاذ كفيلة ترى بيجون بره ما صوت توتال. إن شاء الله يني حساب من دنو هلتم الله انداس كيمونا وانو الله باور ردو من مريم مسارت تتقمو الله انساس كيمو با الله كتاب مسارت بيات اللو مايك فرح. ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ስንሽ ለማረም ማስተካከያ ሐሳብ ይቅድ ከቀደሞ ይፈቀድልኛል? ኦ ጀዛኩሙላህ ኸይር ኡስታዝ አኺፊላህ ማይክ ወርሶኖ። السلام عليكم ورحمة الله وبركاته. يسمال يسمال سمتهن ينو في اللاغو تاكين جنة. وعليكم السلام عليكم. اوكي ما شاء الله. الحمد لله رب العالمين. انا مايك انتن كونكشن اي اسوات تاني نونا عندان دقزي اسوات تاني عندان دقزي اسقباني تراوغن ينينو ترا درسون ينو. جزاكم الله خير الجزاء واحسن الله اليكم. تراو بسم الله الرحمن الرحيم وبه نستعين على أمور الدنيا والدين وصلى الله وسلم على نبينا محمد وعلى آله وصحبه وسلم أجمعين. انجدي أهون بتنساو توبيك اندسيت يا وندون في اللاغوت ماركات كال تشالج بستمج الرشا سلح يمي بالبا مكاكلات شو يادر قلنا يتين ياوي الشالال بمير زوريالاي سلح مدرقو ወይምስ መለያየቱ የሚለው ላይ የምናነሳቸው በርከት ያሉ ፖይንቶች አሉ። አንደኛው ኒካህ የሚፈለገው ለምንድን ነው ከተባለ ቢያንስ ሁለት ዋነኛ ነገራቶች ማየት ያሻናል። አንደኛው ሐዲሱ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወርዳ ነብያችን አለይሂ ሰላቱ ወሰላም ወጣቶች ሆነን መስጂድ እናድር ነበራሉ። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወርዳ አንዳንድ ጊዜም ስለ ሴቶች ሁኔታ ሲያነሱ ነቢዩ አለይሂ ሰላቱ ወሰላም ለነዚህ ወጣቶች ምክር ሲሰጧቸው ያ ማዕሸር አሸባብ አሉ፣ እናንተ የወጣቶች ስብስቦች ሆይ የወጣቶች ስብስቦች ሆይ መን ስተጣዓ ሚንኩም ልባአተ ፈልየተዘወጅ ከእናንተ መካከል የትዳሩ ነቢ ሰለላሁ ዐለይሂ ወሰለም። እንግዲህ ዋናው ፖይንታችን ሴቶችም ሆኑ ወንዶች ሊገነዘቡት የሚገባቸው ወአለይኩም ሰላም ወረህመቱላሂ ወበረካቱ እሙ ፈትሕያ እህቴ፣ ወንድም ሆነ ሴት የሚገባው ነቢዩ አለይሂ ሰላቱ ወሰላም የሰጡት ምክንያት አለ። ፈኢነሁ ዚዋጅ ጋብቻ አገዱ ሊልበሰሪ አይንን ይሰብራል፣ ወአሕፈዙ ሊልፈርጂ ብልትም ይጠብቃል። ከአላህ ስብሓነሁ ወተዓላ ጋር እንዳንጣላ በብልታችንና በአይናችን ደንበርን አልፈን ከአላህ ጋር እንዳንጣላ ሁለቱን የሚከላከልልን ትዳር ነው፣ አላህ ባስቀመጠውና በደነገገው ሁኔታ። ያን መከላከል ካልቻለ ሰውየው መከላከል ካልቻለ ለምሳሌ እየረካ አይደለም ወይም ብዙ ችግሮች አሉ፣ በበሽታ ሊሆን ይችላል፣ በእርጅና ሊሆን ይችላል፣ በተለያዩ ነገራቶች። ፖይንቱ መጀመሪያ የትዳር ፖይንት ከታወቀ መጨረሻ ላይ የማይስማሙበት ሁኔታ የለም። እኛ መብዳአችን ስለ ሰዓት ነው መጨረሻ ፍጻሜውም የተበላሸ ይሆናል ትዳር የሚፈልገው ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala ለወንዶች ከአንድ በላይ የፈቀደውም ይሄው ነው ሴቶች እህቶቻችን የተፈጠሩ ይሆነ ከሴክስ የሚርቁበት ቀናቶች አሉ ለምሳሌ ወር አበባን የመሰለ እርግዝና ላይ ሲሆኑ ሲወልዱ በዛ ሰዓት ሰውየው ምንድነው የሚሆነው እስልምና ከአንድ በላይ ማግባት ባይፈቅድ ኑሮ ምንድነው የሚሆነው حرام ላይ ነው የሚሄዱት حرام ላይ ከአላህ Subhanahu Wa Ta'ala ጋር ሊጣሉ ነው ሸሪዓው እንግዲህ ሲፈቅድ በመካከላቸው ያለ የተዳር የንካህው ሳይፈርስ ባለበት ሁኔታ አይሰማም ኡሙ ማህር አይሰማም ኡሙ ማህር እየተሰማታል طيب እና በስተመጨረሻም አላህ Subhanahu Wa Ta'ala وإن امرأة خافت من بعلها نشوزا أو إعراضا فلا جناح عليهما أن يصلح بينهما صلحا صلح بيادرغو سممنت بيادرغو نكاح سكن نكاح يلقوي كبرنا ونكاح شهما يدلم كبرنا عند وندم بالتدار سيهون كبرنا عند سيهون بالنكاح بالتدار ستهون كبرنا سكن كبري لقوي ያላገባች ወይ ማግብታ ይፈታች መባል አልፈልግም እስከነነ ከሄል ቆይ አልፎ አልፎ ሲያስፈልጋት ደግሞ የሚሆን ይሆናል በበሽታ ምክንያት ከሆነ እስከነ አካቴው ያስፈልጋትም ነው ሱልሁ በጣም ቆንጆ ነው አንደኛ ይሄ ነው ሁለተኛ ንካህ የሚፈልገው ነብያችን አለይሂ ሰላቱ ወሰለም يعني تكاثروا فاني مكاثر بكم الامم ብዙ በደም ሆናችሁ ተባዙ እኔ የውም ቂያማ ከሌሎች ነቢያቶች በህዝብ ብዛት በኡማ ብዛት እናንተ ስትወልዱ ነብዩ አለይሂ ሰላተ ወሰለም ይህንንም ችግር በሚፈጠርበት ጊዜ የመውለዱም ሁኔታ ችግር ሲመጣ ሁለቱ ስምምነት ያደርጉ ወይም ደግሞ አሳሱና ምክንያቱ ካወቅነው በኋላ የሚመጡ ሸሪዓዎች አይከብዱንም hatta ምክንያት ባይኖረውም እንኳን ለሰው ልጆች ወደ ጀነት መግቢያቸው አላህ Subhanahu Wa Ta'ala ያስቀመጠላቸው ድንጋጌ አለ መንገድ አለ እንዲገቡበት ማለት ነው ያ የአላህ ትእዛዝ ያ የአላህ الله سبحانه وتعالى قال يقبل لنا النجر يسطنا المالتي እነዚህ ነገራቶች አሉና በጥንቃቂ ተረድተው ወንዶችም ሴቶችም በርግጥ ወንዶችም ይቺ ጥቁር ሆነችብኝና አንዷ ቀይ ደግሞ አምጥቼ ቀይና አንድ ጥቁር እየቀያየርኩኝ ልኖር ወይም ደግሞ ቀይና ጥቁር አሉኝ አንድ ነጭ ልጨምርባቸውና የጃፓን ባንዲራ ይምሰሉልኝ የሚል አይደለም በዚህ መልኩ አይደለም ሸሪዓው والله አይከብድም ለወንዶችም ለሴቶችም አይከብድም ግንኛ ሸሪዓ በሸሪዓ መታዘዝና በሸሪዓ መዳኘት እንደ ማስተናነስ መስሎ ነው የሚሰማን አንዳንድ ጊዜ እስልምና ሴቶችን ይጨቁላል የእስልምና ነገር ተውት የሚባል ነገር አለ ላላላላ ጭቆና አይደለም hatta والله የማንችለው በርግጥ የማንችለው ህግ አልተደነገገም በእስልምና ያ የምንችለውም እንኳን ችግር ሲያጋጥመን እንድንተው አላህ ፈቅዶልናል በመሰረቱ لا يكلف الله نفسا الا وسعها ሲደነገግ ህጉ አንድት ነፍስ የምትችለው እንጂ ከችሎታዋ በላይ አይደነገግባትም አትገደድም ግዴታ በላይቱ ላይ አያስቀምጥም አላህ عالم السر واخفى هو املاكنا الله سبحانه وتعالى ومع ذلك ان الامور اذا ضاقت اتسعت ملسو ያገር የነበረ ደግሞ ችግር ሲያጋጥም ملسو ይቀራል ነዚህና እነዚህ የመሳሰሉ አሉ። በዚህ ሁኔታ ከተሄደ ወንዱም ሴቱም ሰላም ሆኖ የሚኖርበታል። ሶስተኛ ሸሪዓቱ الاسلاميه ሸሪዓቱ محمد عليه الصلاه والسلام وفداه ابي وامي وروحي وما املك የነብያችን عليه الصلاه والسلام ሸሪዓ هي اخر الشرائع የህግጋቶች ሁሉ መጨረሻ ነች። ነቢዩ ዓለይሂ ሰላቱ ወሰላም አኺረት ዘማን ሲቃረብ ወንድ እያነሰ ሴት እየበዛ ይሄዳል ብለዋል። ለዛም ራሱ ከአንድ በላይ የማድረጉ ጉዳይ ይህንንም ያካትታል። ሌላ አዲስ ሸሪዓ ስለማይመጣ ከመጀመሪያውኑ ተደንግጎ የተቀመጠ ነው። እና ይህና ይህ የመሳሰሉ ስናይ ያን ያክል ከባድ አይደለም አይደለም። ግን እስልምናችን ከእስልምና ሳይሆን የምንሰማው ያለነው ከእስልምና ጠላቶች ስንሰማው ለጆሮአችን ይሻክረናል እንጂ እስልምና ወላሂ ሁለመናው ጣፋጭ ነው። እብን ከባባድ የሆኑ ነገራቶች ታዘን እሱን ስናከናውን በጣም يعني ውጤቱን እያየን የምናቀልበት ሁኔታ ነው። እኔ አንድ ምሳሌ ልንገራችሁና ከዛ በኋላ ጨርሳለሁ ኢንሻአላህ። አንዳንድ ጊዜ ትራሽ ለመጣል ከባድ የሆነ ትራሽ ለመጣል ይዤ ይሄድኩኝ ትራሹ ጥዬ ስመለስ የሚቀለኝ ቅልል ማለት አስተነተንና በዲን الاسلامም ለሸሪዓት አዛጅ መሆኑ እኮ ይሄ እኮ ነው። አኺሩ ሐያተህ ላይ ደርሰህ ወይም ቂያማ ሲፈርስ ያ ታከናውነው የነበረ ከባባድ ነገራቶች ሁሉ ጨርሰህ ወደ ክፍያው መሄድ ማለት ነው። ቆሻሻ ጠለህ ራሐ ሆነህ ስትሰማ ቤተም ጸዳ አድርገሃል እንደገና ተሸክመ ቆይተህ ቅልል ይልሃል አይደለ? ከአላህ ሱብሃነሁ ወተዓላ ዘንድ ስትሄድም እንደዛ ነው። እና ለሸሪዓት አዛጅ እንሁን። አላህ ያግራልን። جزاكم الله خير الجزاء على حسن استماعكم والسلام عليكم ورحمة الله وبركاته. مايك فري إن شاء الله. السلام عليكم ورحمة الله وبركاته. ما شاء الله أستاذ بتأم عبر فرت يميساتنا. ሌላ ወደ ዋና ነጥቤ ልግባና በእስላም አንድ መሰረታዊ ነገር አለ። ያ ምንድነው? ነገሮችን የማመዛዘን ጥበብ ሊኖረን ይገባል ሙስሊሞችና እጅህን እህታችን ወይም እናታችን ነገሩን መጀመሪያ በጣም ማመዛዘን አለባት ከእልህ ከብስጭትና ከሌላ ነገር በራቀ መንፈስ ማለት ነው። እና ከዚህ ነጻ ሆነን እሷን ሆነን سنናስተውል የምታገኘውንና የምታጣውን ነገር ማስተዋል ማለት ነው። በመጀመሪያ ያለባት ችግር ሶልቭ ባለመሆኑ ባሏ ላይ የሚደርሰው ችግር ግልጽ ነው። ስለዚህ ፈተናው እሷ ላይ ወድቋል ማለት ነው ምርጫው። ስለዚህ ምርጫዋን ስታመዛዝን በመፍታቷና በመቆየቷ የምታገኛቸው ልዩነቶች በጣም ሰፊ ናቸው እንደኔ ግምት ማለት ነው። በመጀመሪያ ባለ ትዳር መሆን በራሱ ከትዳር የሚገኙትን ውስጣዊ የሚገኙትን ነገሮች ባታገኝ በራሱ ልዩነት አለው ከፈትነት ጋር። ሰዎቹ አላህ Subhanahu Wa Ta'ala ጋር ፈት ሆኖ ላለመቀስቀስ በዚህ ርዝም ብቻ ያገባሉ። ያገባ ሆኖ መቀስቀስ በራሱ ትልቅ ማዕረግ ስላለው ማለት ነው። ከዛ ውጪ ደግሞ ልጆቿን የቲም አለማድረጓ አንድ ትልቅ ጎል ነው ያን ነገር በማድረጓ ማለት ነው። ሁለተኛ ነገር ከአላህ Subhanahu Wa Ta'ala የምታገኝ ሶስተኛ ማለት ነው ከአላህ Subhanahu Wa Ta'ala የምታገኙ ከፍተኛ አጅር አለ። ስለዚህ ያን አጅር ራሱ መጠበቅ ትልቅ ነገር ነው ማለት ነው። ሌላው ደግሞ ከባሏ የምታገኘው በተለይ ሴክሹዋል ነገር ባታገኝ ሌላው ነገር ተሟልቶላት እንደባል ለልጆቿም አባት ሆኖ እየኖረ ይሄን ነገር በማድረጓ ሌላ ፍቅር ይጨምራል እሱ ጋር ማለት ነው። ያን ፍቅር ታጣጥማለች ምናልባትም ይሄን ነገር በማድረጓና ለሱ ስትል ወይም ደግሞ እሱን ሐሳቡን በመቀበሏ ትልቅ ትልቅ ፍቅር ታገኛለች። ምናልባት ያ ፍቅር ሴክሹዋል ላይሆን ይችላል በሌላ መልኩ የሚገለጽ ምክንያቱም ትዳር ሰፊ ነው ውስጡ ማለት ነው። ስለዚህ ያን ነገር ታገኛለች። ይሄን ሁሉ እንግዲህ ከተቀስኳቸው ውስጥ በመቆየቷ የምታገኛቸው ሲሆን ምናልባት በመፋታቷ የምታገኘው ግን ልጆቿን የት ማድረግ ረዳት ማጣት ፈት መሆን በአላህ ዘንድም ፈት ሆነች መሆን። ከዛ ውጪ ደግሞ ምንድነው ምናልባት ውስጧን የሚያስደስት ያውም አስተሳሰቧ ጥፋን ብቻ ነው የምታተርፈው ወይም የውስጥ ቂሟን መወጣት ነው። ያ ለዘለቄታዊ ህይወቷ ምንም የሚጠቅማት ነገር የለም ብያስባለሁ። ስለዚህ አላህ Subhanahu Wa Ta'ala ከአስተዋዮች ያድርገን። مايك 3 والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. انقديه بهولم رقد توبيكو بتأم تني هون يمسلني على طرو استعيت ويتقبل يمسلني على محمد بدر وندماتشن سويش أمرنا كذا هلا نكتل على مكناتهم آية وألتج الرسم يا الله آية ما توها سمن تنيو كتيا لبتنا سو مجمرة كتش الرسم بحالا أستيت بالسوت ويشارة نوملويني نا يا الله بي ويد آذي ملو تنش انتن بتلني كرتاب تارق لني نا آية ولكتلو مجمرة نا نقري استي آية ونبو نا من إلى الكزاك قتلو يالو الله سبحانه وتعالى ولن تستطيعوا كلمة لن هذا للمستقبل وللحاضر يعني أهونم بهون نجم بهون ولتيا قباسو يعني أستكاكلو باند انتن متو بمتو أستكاكلو لأسترادراتشو أي تشلم أهون عندي متأنا انديتي تشالا لنجي بيلين الله ينتفت أرنا يسو تطيعو أن تعدلو عدالة لما ركبه لتمست أي تشالم بين النساء لا السبلو بتشا قوش بيلكو الله سبحانه وتعالى نم نبر ندقنا تنكرو ولو حرستم ولو حرستم عند سو ولت جو تمتن أرقو يعني هدون شت أرقو ندزي بك إني بهولت تمستو عدالة أدر قال لهم متو بمتو بيلم أي تشلم خلاص يا الله قال نزي كان زقاو نقرو لكن الله سبحانه وتعالى فلا تميلوا كل الميل فتذروها كالمعلقة أهون فاطمانا صفية ولتو مستيانو أتشو أرلا إشي إزي بكاردكو إزي بقلارد شلال له إزي لمسالي فرافريكا متو إزي فرافريكا متال له قبيتشي يتشن كسام كوات يتشن مسامو قلال له جن للا للا نقر علي زنب بالي مبال علي فكر يمي بال علي يقن يتو نتا نقر علي راسو أملكاكت علي عندهم ياتشي ستناقر سمات سمات سمات سمات إلينيال ياتشي ستناقر دومو يكفنيال ستناقر عندي تارقنو ما استكاكلو الله بلوال لتاستكاكلا تتشلم جن ياتشي عنده تنتلت على شارقه التتوات لازادو مو بكا اهدوا وست مقبات تنشنو يكره انجي فاتيه فاتيه فاتيه ستل تنور عليه لازادو مو صفية انشي دو مو من دنش ودازا ستهد قنشوان ستسم قنباروان ستسم بكا من دم تارقات نوم ازا ستهد افيت ستات عليه ويم بمسدبنا بنتن تقبار له يهن اتارقو انجيلان عدالة ارقال لهما لتما زبت نوالي فلا تميلوا كل الميل فتذروها كالمعلقة وإن تصلحوا وتتقوا فإن الله كان غفورا رحيما قن يبلت أو أستكاكلوا تنقروا تسماموا أنتي إهتي إني بقلت سنقراتشو أنتي يعني إهتي وانشو بالش كانتي قاها أمتك أمتوال أبايو تاكي علش لمسالي بهولت إشي تاكلش بدم بانشي أهون أنشي شم قلشان ويم ببشتا بتعامل يتكاشنا وندم كوان يقرون كوان لمن كاتات شي أتفلقين طيب من يهون بالش إزي لانو كو الله سبحانه وتعالى تاروكو يميلو إندزي أرقاش تاروكو على لما الله سبحانه وتعالى يمت تاروكو قدان أنه تتوي تدارو بدم بندم يهد أرقاش تاروكو علي سلزي بتعام سستام أتوهن أنتي عنشي بتقام سيستامنا أنا تمنا من آيات أكاش تسمامو نبري شوفو سودا بنت زمعي متبارو ينبيات شميست مجمرة خارجة قبولنا هاي أمست أمت كسوا قويو سدست لجة ولدو كسوا موتج كذا قطة قبوات مانو زمع سودا بنت زمعنا عائشة سودا ندسمات شوت በእድሜያ ትልቅ ነበረች ከነቢያችን በፊት ሁለት አግብታ ፈታች ነች ስድስት ልጆች የነበራት ነች መልክም ብዙ አልነበራትም ድቡልቡል አይነት ነው የነበረችው አህለ ሲራ እንደገለጸው ወፍራምና ረጅም ነው የነበረችው ነቢያችን ግን ያኒ እዝነት ተሰማቸውና በጣም እንትን ብለው ለሷ ብለው አገቧት ከዛ ከሽምግልና ሽምግልና ደሞ ጨመረች አረጀ አወቀች እሷ ነቢያችን ሳሰለም እሷን ፈተው ሌላ እንደሚያገቡት መቶ በመቶ ተረጋገጠች ወይም ጠረጠረች ወይም ፈራች ጎበዝ ነች ግን እሷ በጣም ጎበዝ ነች والله ነቢያችን አለች ናም እኔ እኮ አሁን ሚስት ለመሆን እኮ አልበቃም ሽምግልና እርጅና መጥቶብኝ ደሞ አሁን ካሁን በኋላ ደሞ እኔ የወንድ ስሜት እንኳን ባይኖረኝ ሰውነቴን ለአላህ ሰጥቼ ወደ ቂብላ አርጌ ተቀረጨው እድሜ በተስቢህ በተሐሊል በቁርአን በዒባዳ ላሳልፈው ፈልጋለሁ ስለዚህ የኔ ጌታ ነቢያችን ሰለም የኔ ሌሊት ለአኢሻ ሰጥቻታለሁ አንተ ግን አትፍታኝ የነቢያችን ሚስት ልባል ምክንያቱም በጀና ያንተ ሚስት እንደሆን እንዴት ወርቅ መልስ ነው ይነገር ከዛ ቀጥሎ ግን አንድ ቀን ያ ረሱላህ እንዴ ረሳኸኝ እንዴ እኔ እኮ ስቀልድ እኮ ነው እንደዚህ አልኩ እኔ እኮ እንዳትፈታኝ ብዬ ነው እንጂ ከነጭራሱ ከኔ አተኝ አላለችም አንድ ቃል ገባች እርግፍ ብላ ተወች አኢሻ ትኮራ ነበረች በጣም የኔ ሁለት ሌሊት ነው የእናንተ አንዳንድ ሌሊት ብላ ትኮራ ነበር እንደዚህ ከሆነች እውነቴ ነው መታረቅ ይችላሉ እንደ ሰውዳ ከሆነች እንደ ሰውዳ ካልሆነች ግን አሁን አግባብ ላይ ስታበቃ ነገ ፋስና ጎራዴ አምጥታ እንትን የምታረክ ከሆነ ጥሩ አይደለም ይሄ ነገር ወለን ተስተጢዑ አን ተዕዲሉ በይነ النሳኢ ወለው ሐረስቱም በጣም ብትከታተሉም በጣም ያኒ ጥብቅ አርጋችሁ አዳላ ላረግ ነኝ ብትልም አትችልም ግን አንዷ ኦፍ አርገህ አንዷ ብርሃን አትስጣት ፈላ ተሚሉ ኩለ ልመይሊ ፈተዘሩሃ ከልሙዐለቃ ወኢን ትስሊሑ ናም ወንድሞች ናቶች አልሙተከል አዘውጂያ ፍቅር የሚባል ነገር አለ ለምንድነው በፍቅር እናንተ የምትከፍሩ ወንድሞች አንዳንድ ሰዎች አሉ ምንድነው ፍቅር ደሞ ምንድነው ሴክስ ደሞ ምንድነው ሴት ነው ከዛብ ነው ሙሉ ይነ ወላሂ ውሸታም ነው እሱ እሱ ከሚስቱ ጋር ሲያጋልብ ሲያጨማለቅ ሲያደረ በቃ በእንትኑ ሻቤት ሆኖ ግን ሚስቲ ለሴት ደሞ ዋጋ መስጠት ምንድነው ሴት انا والله سيت هتتالنيم يميل سو كذاب نو مولو مكنياتم كتفطرو غا يتطالا نو كتفطرو غا طورنت يادرغي ايتشالم لان هناك حب اخوه ثم العشره الزوجيه هذين الخصلتين لا يستطيع ان يسويهما في امراتين يفكرنا يفكر يفكرنا العشره العشره مالت يمغرانيت غداي يعني كسوا غا يمتشاوت غداي بهولت سيت عند اللي هون ايتشلم حتى قال النبي صلى الله عليه وسلم اللهم هذا قسمي فيما املك نبياتشن انا متشلو جيتاهي يعني بمتشلو نجر عدالة يادركونو فلا تلومني فيما املك فيما تملك انت ياسكو نجر ولا املك اني ما تشلو نجر يا فكر ما رتاتشونو يعني القلب يلب قداي كرتار قال لي جيتاهي فكر بقلت يناغور نبر من تحب يا رسول الله عائشة بقى بقلت من أحب الناس عندك يقول في النس من النساء أيوة عائشة ومن الرجال أبو بكر بقلت يناغور نبر فكرات شو الزيلاي هلتم ولو حرستم في منتهى عظمة الله سبحانه وتعالى يتكلم ربنا بتأم بكبرياء الرقاق تقنوا من ناغر ولو حرستم يعني صعب جدا ولو حاولت أن تعدل الحب بين الأربعة ما تقدر فتذروها كالمعلقة يعني تقبل هذه تقبل هذه وتصفع هذه لا يجي هناك حديث عن النبي صلى الله عليه وسلم النساء يحبونه سيتوش بتأمنوا مودت عند حديث عليه عندهم عندهم سيتوش قالوا حديثهم عند حديث بتشنقلاتو ايغنيم كايا قرانم عند ايا قران بترجم يمتاقو يلاتم يچن حديثن كله سيتوچ ياقواتا من الى الحديث من كانت له امراتان فمال إلى إحداهما جاء يوم القيامة وشقه مائل عند سهولة مستيالو كان دوازن بلبلو كان ليلة نمو عدالة كلا درق بهولتهم يعني زنبل بلو تكشاو ودتاش ان تكشاو ودلاي عند مجنون عند ابد عند زي سيد نو يميتايو يميلو حديث هلو سيت يقال مكناتو لا تقماچو سلوني. طيب هناك وقفة في هذه الاستدلالات يا اخوان. واحدة عندو بتام ونتكونو زي برياض نو بتام كدين يراقش نو بتام يراقش نو نا باليو بتام تشجروان سجدي يعني بس بتشجرهم تسجدوا أن صلاة الفجر وكونا تسجدوا رباكش حجاب أدرج لا رباكش تسبيح أدرج لا كدين يالات 10% بتشانو 90% بتأم تنج جن يالا نقدر كونا ملاقرات شو كان دقار الدنيا شنو يتكسرتنو جن عندك أن من القوة تالي إني قوة هون ولا تنيا لنتن لا جبانين صلاة طلعت شيخ الإسلام من تيمية بعد جزي تلقوا شيخ الإسلام تيمية بلوك واعز ولا يعني متن هون إيش مالتنا من تلاقينا لج مدن وما قبضتم وننتي الله سبحانه وتعالى الدنيا كوفان يعني إيش الدنيا كوبت أمر ترابام نجى متنية من هدو نجى من موت سود مهلة ميسوس ميست يا أخي الدنيا فانية الله سبحانه وتعالى كو من إلال الدنيا يا متربا كهنش يا متربا ومواجب نورات نوركو لكافرو عند تفت يا متلوفها وهاكو عيت أتعب نبر بلا من دونه ابن الجوزي تهنا لك بق خطبة جمرة لك بزي بتشا ندت تجاب باتكونو سلزي يهنا جر يجنيال يتجنيال ونمو نجراشو لكن دمو وندش دمو هلو وندش دمو عند حديث حفظ وندش هلو ليلا كواك فاجر فاسق هلو اي سقدم بتقام بالقين ومنامن عند حديث هل وندش يوم يودوث نجر من يلالو كميستو قا تنش نترك منامن مساساب كجمري سميان شي لا تال نعم يا نبياتشن حديث هتاكم لي من دونه ميلو حديث تلالي سوى دمو يقول النبي صلى الله عليه وسلم تقول زوجته في الجنة بجنة لتشو سيتوكو من تلالج لزوجته في الدنيا يعني لمسالة أبو أنيس كميستوغا كتقراج اندازي اندازي من تلالج حديثه بميلو مالتنو بجنة لتشو يا أبو أنيس ميستوكو من تلالج قاتلك الله الله العنش انشبا الدنيا لشو يمتاز شقريو لا تؤذيه يوشكو أن يأتينا ودن يكو لمتانو إن يكو يتأبك نونو بلا يا حرة العين الزات الناقرة اللي شيلاتان في حديث بيتشانو ميواكو للا أكمكو اندزي لال أو أنشي هوني متشكاش غنيا لشوكو أتسمي منجي يا مستيه بجنة لشو حرة العينكو أنشي الله العانشنا الله القمشنا لم نلوم تشقريو بلا كو تناقرة اللي شيلاتان للا أمتته انديتنا ودوئي متدرقو بتلو أكم لا إله إلا الله من مالتنا وبتلو آيكم. وهناك آية أكثر الناس يستعملونها في مصالحهم فقط يزني ويخالف الشرع ويعصي ما شرش من الآن إن الله غفور رحيم ويقولون لن يدخل الجنة أحد إلا برحمته حتى النبي صلى الله عليه وسلم إلى له أنا عندما سارع نومي تأكمبت ونموشنا هتوش واحد من لما لا تفلكوت تقول عند واكونج كل افلامي تلالج افلام يسرهوتيني بتام نجاح ياللبت نجر نو كذا بهلا عند فيلم سيسرا الله انت وكيه موطاو كذا فيلمو بدن سيساكلني عمره درقاله من مالتنا بقرآن بمن إيتج أوتج مالتنا طيب ما جرش الله سبحانه وتعالى من إلال وإن يتفرق إشي أهون أنتن ما جرش أنا قرنو لا قباب بشالات انبيالت إشي لفتاش انبيالت أهون السنقرية مياواتون وميارقو አንቺ ልጆችን ያሳደግሽ እኔ ሌላ ላግባና አንቺ ማከብረሻለሁ ሚስቴም ከሷም ዝናናለሁ እሺ እንብይል እንብትላለች طيب ልፍታሽ ፍታኝ ትላለች ወይም በመፍታት ይስማማሉ الله من عليه وإن يتفرقا كتفاتو جن بالتي يحسن كتفاتو يتماتو سيهون الله بدنققو هج توادو يعني تسمامتو كتفاتو يغني الله كلا من سعته ياندندو الله سبحانه وتعالى السن تلتا كتفتات السودوم السوان تلتا كتفتات الله سبحانه وتعالى لسو يميهون يسطوال لسوا يميهون دمو الله دمو يسطاتال مكنياتهم يا الله خزنا سفينو وكان الله واسعا حكيما يعني بعد كل المحاولات وعظتها هجرتها ضربتها بعثت حكما من اهلي حكما من اهليا نزيه تتقال لهلت ميستوشن بالنا ميست بهل تقره انبي كالج تفتاتنا الله لسوا يميهون يسطاتال انت دمو لانت ميهون يسطاها الى الله سبحانه وتعالى እሺ እንግዲህ ወደ ሌላ ከመሄዳችን በፊት የመጨረሻ መደምደሚያው ምን አለ ይሄን የሴቶችና የሚስቶችና የባሎች ሲናገር ቆይቶ ልክ በፊት እንዳልኳችሁ በአላህ ትልቅነት ከፈተው ነገሩ አሁን ደግሞ መጨረሻ ምን አለ ወሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ወለቀድ ወሰይና الذين اوتوا الكتاب ብሎ ደግሞ የአላህን ትልቅነት ይናገራል እዚህ ላይ ንቁምና ወንድሞች ዛሬ የሰጣችሁኝ ጥረት በጣም ጥሩ እንትን ነው ስለዚህ ይከሰታል እንደዚህ ብዙ አለ ባይናገሩም ብዙ አለ والله ብዙ አለ በቃ አብረው 30 አመት ይቆያሉ ሰውየው ገና የ45 የ50 አመት ልጅ ነው አይደለም እሷ ደግሞ የሱ ቢጤነች የ45 ምናምን እድሜ ነው ደክማለች ሁለተኛ መልኳ ተቀይሯል ሶስተኛ በሽታ ምናምን አለባት ልጁ ገና ነው በተለይ የሥራ ሁኔታ አለ በሥራው ሴቶች አሉ የሚሰሩ ባታቸው ገልጸው ፊታቸው ተከሽፈው ይሄዳሉ ሁለተኛ ነገር ዘመድ አዝማድ ይመጣሉ ያያቸዋል እነሱን ሲያይ ሚስቱን ሲያይ በጣም ሰማይና መሬት ነው እንደገና ይፈልጋል እሱ ወጣት ይፈልጋል ለመውለድ ይፈልጋል ሚስት ለመውለድ አትፈልግም በሽታ አላት አርጅታለች እሱ ግን ለመውለድ ይፈልጋል ይህ ሁሉ ሁኔታ እሷን ፈርቶ የራሱን እድል መዝጋት አይበቃም እሷ ደግሞ ከሱ ከተፈታች ልጆቿን ለማሳደግ ከመንከራተት የሱ ነገር ጥላ አድርጋ በቃ እየቀለባት መኖር ይሻላል አላህ የሚለው ይህ ነው በቁርአኑና ይህን ነገር ተስማምታችሁ ካደረጋችሁ ቆንጆ ነው ይላል እና ደርሳችን እስቲ በዚህ እናቁምና ወንድሜ መሐመድ በደር ለተለው የፈለከው አሁን ማይክ ልስጥህ ጨምርለት ከዛ በኋላ ግን ሰዓቱ ካልደረሰ ከኔ በኋላ ያለው ሼክ ማይኩን ይወስዳል ማለት ነው ማይክ ፍሪ ወንድሞች لله رب العالمين ونصلي ونسلم على سيدنا وحبيبنا محمد وعلى اله واصحابه والتابعين ومن تبعهم باحسان الى يوم الدين اما بعد فنستغل حديث كتاب الله وخير هذه هدي سيدنا محمد صلى الله عليه وسلم وشر الامور محدثاتها وكل محدثه بدعه وكل بدعه ضلاله وكل ضلاله في النار من يطع الله تبارك وتعالى شيئا ايها الاخوه والاخوات ويا ايها المستمعين والمستمعات سلام الله عليكم ورحمه الله وبركاته دار الشالو امزي سمع يا جماعه سمع طيب انا مالت يفلكوت حقيقه قلت نطب يتطيقون نجر لمبرارات نبره عندنيا يعني قدم يتطيقوا طياقه يعني هل يجوز ان يتزوج الرجل اما لكبر سنه او لكبر سن المراه او لمرضها قلت نغير بتاع نبره معناتنا لذي نبره معناتنا قلت نغير نو ወይን ደግሞ እድሜዋ ገፍቶ ስለሆነ ወይን ደግሞ በሽታ ስለያዛት ማለት ነው እና ሰውዬ ቢያገባ ምንድነው የሚታየው ያን ይሄ ጥያቄ على الحقيقه توجه መሆን አለበትና በቀጥታ ያን መሄድ አለበት ወደ ሴቶች ነው ወንዶቹ ሳይሆኑ ማለት ነው አብዛኛው ጊዜ ይሄ ነገር ለምን ይሄ ነገሩ የሚከሰተው ከሷ ነው ስለ ወንዶ አይደለም ጉዳይ ማለት ነው الموضوع متعلق بالنساء እና ወደ ሴቶች ነው እና የነሱ ነስተት ማተብረ ወላكن እኛም ደሞ ጋብቻውን ፈጻሚዎች ስለሆነ ማለት ነው ወደ ወንዶች የመጣበት ምክንያት ለዚህ ነው ይባላል ማለት ነው وعلى كل انا استياتي بذيله ማለት ነው ያው ቁርአኑ እንዳስቀመጠ በአያቱ ላይ ማለት ነው وإن امرأة خافت من بعلها نشوزا او اعراضا فلا جناح عليهما منهم تجري لباتهم انا اثم لباتهم اي يصلح بينهما صلحا واحضرت الانفس الشح على كل مالتي يمفلقوا بزي قد علي نفسيا يا ايه نقر مالتنو ما انن يوم سيت يمتقبلوا عدل ماتنو ولكن آية راسو ماتنو راسو براسو يا فسرن مهدو ماتنو انا يمن لو بزيه قد علي حسابي مشاورة مهون اللبات مشاورة مالت ياو እርስ በርሳቸው መመካከር አለባቸው ማለት ነው እና ወይንም ራአቱን خافت من بعلها نشوزا او اعراضا فلا جناح عليهما ان يصلح بينهما صلحا والصلح خير واحضرت الانفس الشح እንዳለው ولكن ሴትያ ታማ ከሆነ ወይን ደግሞ እድሜዋ ገፍተ ከሆነ ሰውዬ ደግሞ ማለት ነው እንደ እንጨት ቆሞ ይቅር አንልም ማለት ነው ግዴታ ለሁሉ ነገር ያኒ መፍት ያለው እና ይሄ ነገር ደግሞ ችግር እንዴት ምንድነው እንዴት አድርገን እንደምን ማራመረው ግዴታ ሙሻወራ ይደረጋ ማለት ነው ያን ሐቂቀተን ምስቱ ፍቃደኛ ባትሆንም ግራ ወይ ደሞ ቅናት ባስተላተም እንደምንም አድርጋ ያን ራሳን ማሸነፍ አለበትና ይሄ ምንድነው መሆን አለበት ሸርዕ በሐቂቀተን ያኒ እሷን አስፈቅድ ሚለለም ወላኪን ይሄ እርስ በርሳቸው ሙአሸራ ወይ ደሞ ቀደም እንደተጠቀሰው መሐባ ፍቅር አለ እርስ በሳቸው ስንት አመት ያሰለፉትና ዛሬ እቺ ነገር ማተው በሽታይ ምትባል ስለተከሰተ ወይ ደግሞ ዛሬ ማት ነው በቃሷ ካገል ግሎት ውጭ ሆናለችና ትልቅ ሆናለች ስለተባለ እሷ ባንድ ቀን ነው ማፍረስ አይደለም የተፈልገው ማት ነው እዚ ላይ ያኒ ችግር ስለተፈጠረው ማት ነው ዋላ ኩልን መስማማት አለባችሁና ሱልህ ይሻላል ነው ምንድነው ማለት ነው ወላኪን ሱልህ እንዴት ነው የሚሆነው ማት ነው እርስ በሳቸው መካከራሉ አንቺ በቃ ከዛሬ በኋላ ደክመሻል እና እኔ ደግሞ ያን ማት ነው ግዴታ እድሜ ገና ነው እንዴት ደግሞ ራሴ ማት ነው ቀደም ኡስታዝ ኸፊላ ያሳውሰው ሐዲስ ኢብኑ መስዑድ ማት ነው ሐዲስ ኢብኑ መስዑድ ማት ነው ምንድነው ምንለው ማት ነው ያ ማዕሸረ الشباب من استطاع منكم الباءه فليتزوج فانه اغض للبصر واحسن للفرج سويه አሁን እቺን ሴትዮዋ ሞራላን ወይ ደሞ ሐሳባን በመጠበቅና በመንከባከብ አትሮ ቢኖር ማለት ነው አንደኛ ሴትን ከባይትና ሙሐረማት በአይኑ ምድን በማየት ምድን ራሱ ምድነው መከራከል አይችልም ሁለተኛ ደግሞ አንድ ፋሒሻ ቢያጋጥመው ላስማህላ አላህ ስማት ምድነው አይበለውና ምድነው ፋሒሻ ላይ መውደቁና ዝሙታ ላይ መውደቁ አይቀርም ስለዚህ ማለት መፍትሄው ምንድነው ታስማምቶ እንደምን ማድረጎ ይሄ ሰውዬ ማለት ነው ማግባት አለበት ነው ማለት ነው ባጭሩ ማለት ነው ባጭሩ ውሳኔ ማለት ነው ማግባት አለበት እንጂ ቀጥብሎ ይቆም ይባል አይደለም እኔ ይሄ ያኒ ሐቂቀተን ምን ሐይቱ አይ ምንድን ነው لكن ያው ሁለት ቢሆኑ ማለት ነው አላህ Subhanahu Wa Ta'ala ዚላ አያቱ ላይ እንደተቀሰው ያው እንደተፈሰረው ወለን ተስተጢዑ ማለት ዚላ ያኒ ለን በሉغه العربيه ሁለት ቦታ ይከፋፈላል አንድ ለን ላ ምንድን ነው ያኒ ነፊ ሙአበል ما ይሆኑበት ቦታ አለ አንድ ደግሞ ነፊ ሙአበል መሆነበት ለን ተራኒ ቢል ማለት ነው ያኒ ነፊ ሙአበል አይሆንም ለምንድነው አላህ Subhanahu Wa Ta'ala ባድ በዱንያ ላይ እንጂ ጭራሽ አይታይ ማለት ነው እንደ ሙዕተዚላ እንዳሉት አይደለም እዚህ ላይ ደግሞ ለን ነፊ ሙአበል ጭራሽ ለን ተስተጢዋቸው መጭራሽ ማለት ነው አንተ አዲሉ እኩል ማድረጋችሁም በይነ النساء በሰዎች መካከል ወለው حرستم የፈለጋችሁ ትግል ብታደርጉ ማለት ነው فلا تميلوا كل الميل ጠምዘዝ ብላችሁ ደግሞ በሁሉም አቅጣጫ ጠምዘዝ ብላችሁ አንድ ሰው አትቋረጡ ማለት ነው ለምን ሁለተኛዋን فتذروها كالمعلقه عند تنطلطلچو ነገር ማለት ነው ለካ እንደገነ እንደ ተንጠላጠለና ላልወጣ ወይ እንደማል ወረደ ማሐከርጹ ነቀረ ማለት ነው እሷ እንዳተው ያት ነው ወኩል ማድረግ ነው ወላኪን ይህ ማለት ነው ነብያችን አለይሂ ሰላቱ ወሰለም ያኒ ምንድነው አብዛኛ ጊዜ ሲጠይቁ አይሻ ረዲየላሁ ሲጠይቁ ማን አሐበ الناس اليك يا رسول الله ብለው ሲጠይቁ ምን አሉ? አባበክር ምንድነው? አቡበክር አሉ። ከዛ በኋላ ምን አሉ? من النساء ብለው ሲጠይቁ ማለት ነው አይሻ ተብንት صدیق አሉ። ከዛ በኋላ ማለት ነው ይሄ ማለት ነው አይሻ ተብንት በጣም ማለት ነው ይወዳት ነበር። ከዚህ ማለት ነው ራሳቸው ምንድነው ያን ምንድነው ምን ይሉ ነበር? ይሄ ፍቅር ማለት ነው አላህ ስብሐት ይሰጠኝ ነው። ስለዚህ ጌታዬ አላህ ስብሐት ነው ታዲያ ራሱ ዱዓ ያደርጉ ነበር። ጌታዬ ይቅር በለኝ ይሄ አንተ ይሰጠኝ ነው እና እኔ ደግሞ አንተ ምንድነው ነፍስያ ምንድነው የተጠባዘዘውና ነፍስያ ደግሞ ይዞሮ ወደሷ ነው ያሉ ነበር በኢሳሰለም። ስለዚህ ማንኛውም ሰው እኩል ማድረግ አይችልም ማለት ነው። ፈላ ተሚሉ ኩል አልመይል ፈተዘሩ ሀከል ሙዓለቃ وإن تصلحوا وتتقوا فإن الله كان غفور رحيما إن أهون ذي لامات نو ولكن ذي لا ينام دون ما مسرت ما انشلو إن ذي سوت يفاتوا أنلم يفاتوا أنلم أنا سوان فتوات بقى أرجيت عليك وعندما هم بشتين عليك كاقل قوتو تشعر عليك إن بقى مع السلامة ببالاتنا من السقرة أنت من السقرة أهو بقى بشتين عليك خلاص كهم بعلم مثلا حتى بدنم ዛሬ ምንድነው እቺ ጥቅም አገልግሎት እጮናለች እናምን አይባል ማለት ነው። አንድ አንድ ሰው እንደዚህ ያደርጋለ ደሞ አሁን ሸይ ኢብራሂም ለተቀሰተው ማለት ነው። አብዛኛ ሰው ስንት አመት والله ثم والله አሉ ሳያገቡ ራሱ በዚህ አይነት የሚቀመጡ ሰዎች አሉ ማለት ነው አሉ። እሷም ምንድነው በባንከባከበና በቃ እኔ እስከመጨረሻ አላገባም ጭራሽ hatta ሴትም አቃለ ስንት አመት ተቀመጠች አለ والله ثم والله አቃለው እኔ በሙሉ አተ ሴትም ብዙ አሉ ማለት ነው። ስንት አመት አታገባ ቁጭ ብላ ማለት ነው በቃ እኔ ማለት ነው ከሱ በስተ በኋላ ምንድነው ጥራሽ አላገባ የምትል ሴትም አለች ማለት ነው። ሰውየው ምንድነው ይሄ በጋሪ ነው ምንድነው የሚገፋው መካ ነው ማለት ነው። እሷ ደግሞ ገና አታ ምንድነው ያ 20 አመት ነው የምናምን ነው የምትመስለው ወላኪ ማዓዛሊካ ሱብሃንአላህ አልዓዚም ምንድነው ጥራሽ ምንድነው ከሰውየው እሱ ደግሞ በጣም ሽማግሌ ነው ማለት ነው። እና አጃይብ አልዑጃብ ነው የምናየው ማለት ነው። ስለዚህ ማለት ነው ዞሮ ዞሮ ሰው ከአላህ ስብሐት ወተዓላ ከከለከለው ነገሮች ማለት ነው ራሱን መቆጠብ አይችልም። እና ነፍስያ ደግሞ አማረቱን ቢሱ ነው فإن نفسي هي مدن وما أبرئ نفسي إن النفس لأمارة بالسوء إلا من رحم ربي. إن الله سبحانه وتعالى ማለት ነው የማረውና الله سبحانه وتعالى ማለት ነው برحمة الله عز وجل ተያዘ ካለው በስተቀር ማንኛውም ሰው ከغض البصر እና እንደዛው ደግሞ ከوقوع في الفاحشة ከዚህ ማለት ነው የሚርቅ ሰው ለማለት ነው። على كل ما ادرك ያለብን መፍቴ መፈለግ አለበት። ለምንድን ነው እዚህ ላይ ጥያቄያችን ቶፒካችን መጀመር ተነሳው? ኢማ ለክብሪ ሲሚሃ አው ለ ምንድነው ለሁሉሊ مرضን فيها عند ما تم مشتوى متو سرغبابات ማለት ነው። እና እዚያ እንግዲህ ምን ማድረግ አለ? እኛ አሁን ሙጥለቀን አይደለም እናወራው አገባባት ምናምን ምናምን አይደለም ለነዚህ ሁለቱ ዒላ ነው ማለት ነው። ለነዚህ ሁለቱ ዒላ ኢማ ለክብሪ ሲሚሃ አው لمرضها ከታመመች ወይን ደግሞ እድሜዋ ከገፋ ምን ይሁን ምን ይደረግ ሰውየው ቀጥብሎ ይቅር እሺ ወብልአክሲ በተቃራኒውናይ ሰውየው ታመመ ወይን ደግሞ እድሜው ገፋ ሴትያ መገና ልጅ ናት ህፃን ልጅ ናት መሰለን 27 አመት ነበር አቤትም ትሁን እሷን ቁጭ ብላ ተጠብቆ ሰውየው በቃ ካም በኋላ እንደገና ወደ ልጅነት ይመለሳ እንዴ? ኧረ ይሄ ሙስተሂል ነው። ከሸመገለ 60 አመት ከሆነ ነገ 25 አመት ይሆናል ብለን አንጠብቅም። ወይን ደግሞ ይህ مرض ደግሞ የወረደበት ማለት ነው ይሄ مرض ማለት ነው የሰፈረበት ማለት ነው ላ ይርጃ ሽፋው ድንገት ማለት ነው በዚህ ማለት ነው ላይድን ይችላልና አላህ ሱብሃነ ወተዓላ ሽፋ ላይ ሰጠው ይችላል ያደርግ ነው ከዚህ ዱንያ በመሰበት ማለት ነው። እና ምን ታደርጊቲ እና እዚህ ላይ ማለት ነው ሐል ማፈለገትና እና አላ ኩል ሐል እዚህ ላይ ሐቂቀተን ማለት ነው ሙሻወራ ማለት ነው ውይይት ያስፈልጋል። አርስ ባርሳቾ ረጋ ብሎ ቁጭ ብሎ ማተም ማውራት አለባቸው። ለምንድን ነው ይሄ ሙሻወራ የሚያስፈልገው? هذه المشاوره ليست من ناحيه الشرعيه ما ادم يعني سويو اند تفقدلت الله سبحانه وتعالى اند تفقدلت ولتم ثوستم ارتم فقدولتال ማለት ነው ولت كاغبا كفلغه ثوست كفلغه ارت ما ادغتش ولكن ايه مشاوره ما يدرك ማለት ነው كزين بفي سنت عامت يغفوتنا بمحبه ياسلفوت عشر عبرو سنت ማለት ነው بفقرنا بمحبه ينورو نبره ዛሬ እዚህ እቺ ትግር ስለተከስተተችና ዛሬ በቃ እኔ ካገልግሎት እጪ እድሜ ገፋ በቃ ምንድነው ዛሬ በቃ ተፈላጊ አልሆንኩም ወይን ደግሞ ዛሬ በሽታ ስለሰፈረብኝ በቃ ምንድነው እኔ እንደሌለው ተቆጠርኩኝ በቃ ይሄ ሁሉ ተረሳ እንዳይባልና ይሄ ነገር ማለት ነው የተሰማቸውና አብሮ ምን አለ ገጣሚ ተዘከርቱ አያመ ለና ወለያሊያ ማበት ፈጀረት ምን ዚክሪ ሂነ ዱሙኡ على هل لنا إلى يوما إلى الدهر أوبة وهل لي إلى أرض الحبيب رجوع إلى سلذي تذكرت أياما لنا ولياليا سنت أيام استوسكوا أبرا نزام دمو سنت لليت أستلفنو مضت يالفنون فجرت من ذكرهن دموعو كذا دمو من دنو إنباي فسسا يعني قدس أستوسا على هل لنا يوما إلى الدهر أوبة عندك أن وذا زمن لنمارس يؤتلان وهل لي إلى أرض الحبيب رجوع إبالا ماتنو إنا إيه ماتنو سو مرسات اللبتم سو ماتنو عندان سو أبرو عيش شرا سلفون عندان قدي يا سلفون ولتا أبرو يبلون أبرو يتت كلنا قرف اللي فيت من دنو يا استاوسان ماتنو إنا يمن لو مالتنو إنيا بني آدم ما شم قدي يعني لا بعند نقر بالنا مست ماتنو زاري بعلة مرضية أو لكبار السن معت عند قر مرسات اللبنة معت ولا من دونه عند سو أبرو حتى يمستونا يراسوا معتناو الله سبحانه وتعالى فكر لنا هن لباس لكم وأنتم لباس لهن يتبالون بشكرنا ما أن يوم سو قر أبرو يسلفون عشرة أبرو يعني من البلال ملحنا عيش البلال أبرو عند قر يسلفون قر مرسات اللبتي البلال أن المهم ما فتي فلقنا سو يوم قومو يقر انلم عندمن مفتي ادرغو ماغبات አለበت ሁለተኛ ደግሞ ሄ ደግሞ ሴትዮ ላይ درس እንደሆነም ወሳ مفتي ادرጋ ሰው የውን እዚ ላይ ሁለተኛ ማግባት አችልም ያው መፈታቷ ግዴታ ይሆናል እዚ ላይ ማለት ነው እና على كل حال ይሄ ነው የምንለው وجزاكم الله خيرا واحسن اليكم ان اصبت فمن الله فمنه المنان وان اخطات فمن نفسي والشيطان واسال الله لي ولكم العفو والغفران انه ولي ذلك والقادر عليه اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه برحمتك يا أرحم الراحمين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين واجعل اللهم بلدتنا الإثيوبية آمنة مطمئنة وسائر بلاد المسلمين برحمتك يا أرحم الراحمين اللهم اجعل اجتماعنا هذا اجتماع مرحوما واجعل تفرقنا بعده تفرقا معصوما محروما برحمتك يا أرحم الراحمين اللهم لا تفرق جمعنا هذا في هذا الروم المبارك وفي هذا الغرفة المباركة إلا بذنب مغفور وسعي مشكور وعمل صالح متقبل مبرور وتجارة لن تبور يا عزيز يا غفور سبحان ربك رب العزة عما يصفون وسلام على المرسلين وآخر دعوانا أن الحمد لله رب العالمين وجزاكم الله خيرا على حسن استماعكم مايك فري.